لله رب العالمين، وأفضل الصلاة وأزكى السلام على حبيبنا وقدوتنا محمد صلى الله عليه وعلى آله وصحبه ومن استنى بسنته واقتفى آثاره إلى أن يرث الله الأرض ومن عليها، فصلوات ربي وسلامه عليه. السلام عليكم ورحمة الله وبركاته. نسمعكم. نسمعكم. وعليكم السلام ورحمة الله وبركاته. وإن شاء الله تعالى باللفوت ولت ربو يتمرنا شو تمرتو شالو يمجم مرياو جماعة ناس ملكتو جماعة من مالتنو بميلو زريا لاي أي تنال. وهل يكون الفرد أو الرجل المفرد جماعة واحدة؟ نعم، إذا كان على الحق فهو الجماعة. جماعة يمي بالو مسفرتنا ملكياو من دنو بلن ياندسو يقوم بيت بوتا انجي ي بهونا حساب لا يتسمى موسوچ يمي سباسبوت مسباسب اندال هونا بالفو يمجمريا وربو يتمارنو تمرت ياسردانن ولتهنياو انغرياو يقوم بيت كهونا የቆምንበት ቦታ እንዲያምርና እንዲጠነክር ምን መደረግ አለበት በሚለው ላይ ኢማናችን መጠንከር አለበት። አንድ ሰው በኢማኑ ላይ ጸንቶ على ما يوافق الشريعه الاسلاميه على ما كان عليه هدي سلف هذه الامه الذين اختارهم الله سبحانه وتعالى لصحبه نبيه عليه الصلاه والسلام صحابوتي نبروبت أكوهاننا نبياتنا عليه الصلاة والسلام لن يتولن سنة مسارات عدرقين مقواز كتالن أندسو بيتشاوم جماعة مهونن دميشل تنقاقرنا البالفو يا نبياتنا عليه الصلاة والسلام ياسكمت وتدقمو يسراوچو هلو مسارات الناس راوچ بمولو يميقنبو بات توحيد اندهونه تغبابتن توحيد ثلاث قرنچافوچ اندالوتنا اسلام ايمان احسان يميبالو ثلاث قرنچافوچ اندالوت ايتن الناسون يتنتن يالن نو بمحل لا يقوم نو بنغراچين لاي بالفو مس اندرستاند تدرارغنال كاند ادمين غار سنت ساعات هنا تال درسو كتجمرا يميلو ميبي 15 دقيقة بلو صفو لاني مسلنينا ك 15 دقيقة بوحالا لما قوم تجد جالو اندرستاند على دربكو تمنبرا ليلي لاي صفو لاني مسلون درسا لما لتنو بكتاوي بيي ليلو السماري ساعات اندال الشام ما بيي نبرا يقوم كتنجي تمرتيج الرشال نبرم على اي حال الله سبحانه وتعالى ادميونا عافية وسلام يستننا إياينا نقوازالن. حديث عبد الله بن عبيد ابن عمير أيضا عن أبيه عن جده أنه قيل لرسول الله صلى الله عليه وسلم ما الإسلام لنبياتنا عليه الصلاة والسلام كلتات عندكني التيكا من بلو تيكوا اتشو ما الإسلام إسلام بلو مالت من دنو سلوا اتشو قال عليه الصلاة والسلام إطعام الطعام وطيب الكلام مقبل ما بلاتنا تافاتش هنا نقر من ناقر بنقراتش اللي لتقودوا وقنوش مسلمي هنا المسلم هنا رقموك مسلموش قاري ما يواقاك هنا لترابو سووش ما بلات كالله سبحانه وتعالى كفتن ياي هنا أجري مياسقن سرانو إطعام الطعام وطيب الكلام ንግግርህንም ማሳመር። ቀደምት የእስልምና አባቶቻችን ምን ይሉ ነበረ? ኢነ ለና ኢኽወተን የልተቂጡነ አጣይበ ልከላሚ ከማ ተልተቂጡነ አንቱም አጣይበ ተምሪ። እኛ ወንድሞች አሉን ይላሉ፣ በወንድሞቻቸው ሲኮሩና በወንድሞቻቸው ሲመኩ። ወንድሞች አሉን ንግግርን የሚመርጡ ጣፋጭ የሆኑ ንግግሮች እየመረጡ የሚናገሩ ወንድሞች አሉን። ከማ ተልተቂጡነ አንቱም አጣይበ ተምሪ፣ ተምርን ስትበሉ ተምሮችን እየመረጣችሁ እንደምትበሉ ሁሉ ንግግርን ሲናገሩ እየመረጡ የሚናገሩ ወንድሞች አሉን ብለው ይናገሩ ነበር ቀደምት የእስልምና አባቶቻችን። ያ ማለት እንግዲህ እስልምናው በትክክሉ ተረድቷቸዋል ማለት ነው። ለምን እስልምና ምንድን ነው ተብለው ሲጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም ምግብን ማብላትና ንግግርን ማሳመር አሉ። ቂለ ፈመል ኢማን፣ ኢማንስ ምንድን ነው አሏቸው። ቃለ አሰማሐቱ ወሰብር፣ ታጋሽነትና ቸር መሆን። ሰማሐ ይቅርባይ፣ ሰማሐ ያዕኒ ቻይ መሆን፣ ቻይ ችሎታ ያለው ሰማሐ፣ አፉ ብያሃለሁ፣ ይቅር ብያሃለሁ የሚል። ሰብር ደግሞ ታጋሽነት፣ የሚያስከፋው ነገር ሲያጋጥመው በንግግር ሊሆን ይችላል። አንዳንድ ሰው ምላ ተገረዘ ሰው አለ። ታችኛው ብቻ ተገርዞ ላይኛው ያልተገረዘ ምላሱ አንድ ክንድ የሚዘለዝል ሰው ተናግሮ አናጋሪ በጣም ብይ ቦታዋል። ያኔ ሙእሚን ኢማኑ ይቆጣጠረዋል። ሙእሚን ያልሆነ ደግሞ ስሜቱ ይቆጣጠረውና እርካታ የማገኝበት ነገር ስጠኝ ይለዋል። በጣም መጥፎ የሆኑ ቃላቶች ካፉ ይወጣሉ። ትዕግስት የለው፣ ይቅር ማለት የለ፣ ምን አባቱ የት አባቱ እየተባለ የሚከድበት ሁኔታ አለ። ስለዚህ የኢማናችን መለኪያ የእስልምናችን መለኪያ ምንድን ነው? የሙስሊም ባህሪ መሆን ያለበት በአጠቃላይ ቸር ነው። ሙስሊም ስስታም ስግብግብ አይደለም። ሙስሊም ቃላቶችን ይመርጣል፣ እንደመጣለት አይናገርም። ሙስሊም አፉ ባይነትን ያበዛል። ሙስሊም ታጋሽነትን ያበዛል። አሁን እንግዲህ እነዚህ የእስልምናና የኢማን ምንጮች ናቸው። አንድ ሰው በልቡ ውስጥ የእስልምና ጣዕም የኢማን ጣዕም ካለው እነዚህ ነገራቶች በውጭ ወጥተው ጎልተው ይታያሉ ማለት ነው። የማይታይ ስለሆነ ኢማን የልብ ጉዳይ ስለሆነ ውጫዊ ገጽታዎች ግን ምልክቶች አሉ። ቃለ ቂላ ተጠየቁ ነቢያችን አሁንም ዓለይሂ ሰላቱ ወሰላም ፈመን አፍዘሉ ልሙስሊሚነ ኢስላማ፣ ከሰዎች መካከል እስልምናቸው ያማረላቸውና ከፍተኛ ደረጃ ያላቸው ሰዎች እነማን ናቸው ተብለው ተጠየቁ። ዓለይሂ አፍዘሉ ሰላቲ ወአዝከ ሰላም ነቢያችንም ሰለላሁ ዓለይሂ ወሰለም ሲመልሱ ምን አሉ? ቃለ መን ሰሊመ ልሙስሊሙነ ሚን ሊሳኒሂ ወየዲሂ፣ ሙስሊሞች ከምላሱም ከእጁም ከነገረ መናው ሁሉ ሰላም የሆኑት ሰው ነው። አብረውት ለሚኖሩ ሰዎች አዛ የማያደርግ ሰው መን ሰሊመ ልሙስሊሙነ ሚን ሊሳኒሂ ወየዲሂ፣ በምላሱም ሆነ በእጁ ሙስሊሞችን የማይተናኮል ሙስሊሞችን ሰላም የሆኑት ሰው እሱ ነው ከሙስሊሞች ሁሉ በላጭ አሉ። እንግዲህ ውጫዊም ሆነ ውስጣዊ ገጽታው ሰውን የማይጎዳ ማለት ነው። ምላስ አረቦች ምን ይላሉ ግጥም ሲገጥሙ? ጀራሐቱ ሰናኒ ለሃል ቲአሙ ወላ የልታሙ ማ ጀረሐሁ ሊሳኑ ይላሉ። በጥርስ የቆሰለ ነገር ይሽራል፣ ይድናል አሉ። መድኃኒት አለው፣ ይድናል። ለተወሰነ ጊዜ ይቆስልና ይድናል አሉ። ወላ የልታሙ አይድንም፣ ما جرحه اللسان ملاس يا قسلو جن مرهانيت يلو ميلالو ታዲያ ይሄ መድኃኒት ያለው በሽታ በመላስ የሚመጣ በሽታ ከሙስሊም አይገኝም እስልምናው ያማረለት ሰው ምላሱ ሁሉ ጊዜ ይቆጣጣራል يقال في الحكمة ان لسان المؤمن وراء عقله ያንድ ሙስሊም ምላሱ ከአቅሉ በስተጀርባ ነው اذا اراد ان يتكلم فكر عند النجر للمناجر سيفلق يستنتنال إذا كان له تكلم وإذا كان عليه سكت وأمسك فلم يندم بس لاي مزاز يميامت عبت تاتا يميامت عبت بدنيا بآخرام تاتا يميامت عبت كهونا ملاسوني كوتبال يمي تكمو كهونا جن لدنيا لآخرام يناقروال سيناقرم الله مني لنيا لنجي سو مني لنيا لنمي بالي اللوم حق نيزو سيقواز مالتنو የሙስሊሞች እንግዲህ እስልምና የሚባለው በላጭ አህዋል ላይ ያለው ሙስሊሞች ከመላሱም ከጁም ተንኮልና እኩይ ተግባራቶች ሰላም ይሆኑት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም قيل هم تتيقوا عليه الصلاه والسلام فمن افضل المؤمنين ايمانا በኢማን በኩልስ ከሙእሚኖች መካከል በጣም በላጭ ደረጃ ላይ ያለ ሰው ማን ነው ተብለው ሲጠየቁ አለይሂ ሰላቱ ወሰለም قال احسنهم خلقا ባህሪው ጸባዩ ምቹ የሆነ ከሁሉም በልጦ ምቹ የሆነ ሰው እሱ ነው በኢማን በኩል ደግሞ يعني በላጭ የሆነ ከሌሎቹ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ልብ በሉ ኢማን ኢስላም የሚለው ስንት ቅርንጫፎች እንዳሉት ምን ከምን ጋር እንደሚያያዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምን ከምን እንደሚያያዝ እያሰብን እንድንሄድ ነው ኢስላም የሚለው መስገድ መጾም ዘካ ማውጣት ላኢላሀ ኢላላህ ሙሐመድ ረሱልላህ ማለት ብቻ አይደለም እነዚህ የሚያመጡት ውጤቶችም አብሮ መሄድ መቻል አለበት ያንድ ሙስሊም ባህሪው ሊሆን ይገባዋል قال احسنهم خلقا صبايو مچو لسوچ بتام صبايو مچو يهونه نو بلو قالو نبياتن صلى الله عليه وسلم قيل فما افضل الهجره كهجره بكلس هجره ناس ملكتو دغمو بلاچو هجره يتنياو نو تبالو በሂጅራ በኩል በላጭ ሂጅራ የሚባለውስ የትኛው ነው በሚሏቸው ጊዜ ነብያችን አለይሂ ሰላቱ ወሰለም ሲመልሱ قال من هجر ما حرم الله عليه الله بس ላይ እርም ያደረጋቸው ነገራቶች ክልክል ያደረጋቸው ነገራቶች የሚከለከል ሰው በላጭ በሆነ ሂጅራ ላይ አላሉ ነብይ ሰለላሁ ዐለይሂ ወሰለም እያሉ እንግዲህ ሰፋ ያለ ማብራሪያና በርከት ያሉ ጥያቄዎች ቀርበው ለነዛ ሁሉ መልስ ሰጥተው ነብያችን ሰለላሁ ዐለይሂ ወሰለም ሼኹ ሼኹል እስላም ኢብኑ ተይሚያ አልሐራኒ ረህመቱላሂ ተዓላ ዐለይህ ምን ይላሉ ወማዕሉም አን ሃዛ ኩለሁ ማራቲቡ ባዕዱሃ ፈውቀ ባዕዲና እነዚያ ሁሉ የተወሱልን ደረጃዎች ናቸው የአንድ ሙስሊም ደረጃዎች ሁላችንም በተለያዩ ደረጃዎች አለን ነብያችንም አለይሂ ሰላቱ ወሰለም ግልጽ አድርገው አስቀምጠውልናል ሙእሚኖች በተለያዩ ደረጃዎች እንዳሉ ምን በማለት المؤمن القوي خير واحب الى الله من المؤمن الضعيف وفي كل خير አሉ ይሄ ነው ማሰብና ማሰላሰል ያቃተን በሆነ ሰዓት ጠንካራ የሆነው ሙእሚን በርግጥ ደካማ ለሆነው ሙእሚን ይበልጣዋል ከአላህ ዘንድ ከአላህ ዘንድም ጠንካራ የሆነ ሙእሚን ተወዳጅ ነው ጠንካራ ካልሆነው ሙእሚን ካሉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም وفي كل سيهام لاف ان شاء الله انتو مايك ምንድነው ስሙ ወይ ባይፈቀደምና ዝጊው ጀዛክ ላ ኸይራን። በስህተት ሊሆን ይችላል አንዳንድ ጊዜ ሲሃም አሊ ብን ሐበሻ ላይ ነው ቀዩ የተቀመጠው። ሲሃምዬ አላህ ይውደድሽና ሲሃም ላብ እንዳልሽ ሁሉ አላህ ይውደድሽ። እንደዛ አይደረግም ኢንሻአላህ። አንዳንዴ ግን እንደዛ ያጋጥማል። ሌላ ቦታ ይከፍቱትና መልሶ ምን ይሆናል? እዚህ ፓልቶክ ላይ ይከፍታል። እኔ ለምሳሌ ኮምፒውተሩ ላይ ስከፍተው አብሮ እንትኑ ላይ የከፈተብኝ ሁኔታ አለ። ጠይብ ወመዕሉሙን አነ ሃዛ ኩለሁ መራቲቡ ደረጃዎች ናቸው። ባዕዱሃ ፈውቀ ባዕዲን ከፊሉ ከከፊሉ በላይ ነው። ሙስሊሞች ማለሽ ማለሽ ያጋጥማል። ሲሃም መራቲቡ ደረጃዎች ናቸው፣ ደረጃዎች ናቸው። አንዷ ከአንድ ከፊሉ ከከፊሉ ይበልጣል አሉ ነቢያችን ዓለይሂ ሰላቱ ወሰላም። አልሙእሚኑ አልቀዊዩ ኸይሩን ወአሐቡ ኢለላሂ ሚነ አልሙእሚን አልደዒፊ፣ ጠንካራ የሆነው ሙእሚን ደካማ ከሆነው ሙእሚን ይበልጣል ከአላህ ዘንድ፣ ከአላህ ዘንድም ይበልጥ ተወዳጅ ነው አሉ። ባይሆን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ወፊ ኩልን ኸይሩን፣ በሁለቱም ዘንድ መልካም ነገር አለ አሉ። ኸይርየቱ ልኢማን፣ ሁለቱም ሙእሚን የሚለው ስያሜ ውስጥ ስለገቡ ሁለቱም ዘንድ በላጭነት አለ፣ ደረጃ አላቸው ሁለቱም፣ አንዱ ከአንዱ ይበልጠዋል እንጂ ብለው አስቀምጠዋል። አሁን እኛም ሙስሊሞች፣ የዚህ ዘመን ሙስሊሞች አንዱ ከአንዱ ይበልጣል። አንደኛው በእውቀት ይበልጣል፣ አንደኛው በዒባዳ ይበልጣል፣ አንደኛው በሰብር፣ አንደኛው በኢሕሳን፣ አንደኛው በኹሉቅ የመሳሰሉ በላጭነት ሲኖሩ ይህንን ክፍተት ማመን መቻል አለብን። ጠንካራ የሆነ ሙእሚን ለደካማው እንዴት እንደሚጠነክር ማመቻቸት አለበት እንጂ ደካማ ስለሆነ ሊጠላው አይገባም። ዚነት ደርሱ እስኪያልቅ ድረስ ኢንሻአላህ እጅሽ ወደ ታች አርጊው እና በኋላ የሚጠይቅ ካለ ትጠይቂያለሽ። አንደርስታንድ መደራረግ አለባቸው ኢንሻአላሁ ተዓላ። ወኢላ ፈልሙሃጅሩ ላቡድ አን የኩነ ሙእሚነን። ማ አፍደሉ ሂጅራ፣ በሂጅራ በኩል በላጩ ምንድን ነው ሲሏቸው፣ መን ሀጀራ ማ ሐረመ አላሁ ዓለይህ፣ አይደለ መልሱ የነቢያ ሰለላሁ ዓለይሂ ወሰለም፣ አላህ በሱ ላይ ሐራም ያደረገበትን ነገር የሚተው ሰው ነው ተብሏል። ግን ሙስሊም መሆን የግድ ነው። ሙስሊም ሳይሆን አላህ ሐራም ያደረጋቸው ነገራቶች ቢከላከል ትርጉም የለውም፣ ዋጋም የለውም፣ ፋኢዳም የለውም። አላህ ስብሓነሁ ወተዓላ በቁርአኑ ሲገልጸው وقدمنا إلى ما عملوا من عمل فجعلناه هباء منثورا ይላል። በዱንያ የሰሩት ስራ እናመጣውና ብትን ያለ እናደርገዋለን፣ ክፍያ ያለለዋል። ለምንድን ነው? መሰረት የለውማ። ካፊሮች እኮ ኸይር ስራ ይሰራሉ፣ በተለያየ እርዳታ ውስጥ ይገኛሉ። እስልምና እስካሌለው ድረስ ግን መልካም ስራቸው የውመል ቂያማ ፋኢዳ የለውም፣ ዋጋ የለውም። طيب አየኩነ ላቡደ አየኩነ ያዕኒ አልሙሃጅር ፈልሙሃጅሩ ላቡደ አየኩነ ሙእሚናን፣ ሙእሚን መሆን አለበት እንጂ አላህ ሐራም ያደረገበት ሁሉ ቢከላከል ሙእሚን ካልሆነ ዋጋ የለውም። ወከዛሊከ አልሙጃሂድ፣ በአላህ መንገድ የሚታገልም ሰው። ወሊሃዛ ቃለ አልኢማኑ አሰማሐቱ ወሰብሩ፣ ለዚህ ተብሎ ነቢያችን ሰለላሁ ዐለይሂ ወሰለም መል ኢማኑ ተብለው ሲጠየቁ አለዚ ኡቲየ ጀዋሚዐ አልከሊም የጥበብ ሁሉ ተሰባስቦ የተሰጣቸው የሆኑ ነቢያ ሰለላሁ ዐለይሂ ወሰለም። ወዐለይኩም ሰላም ወረሕመቱላህ ወበረካቱ። ፍላጎታችን የጥበብ ሁሉ ጥበብ በሙሉ ተጠቅልሎ የተሰጣቸው አስተማሪ ታላቁ ነቢይ ዐለይሂ ሰላቱ ወሰላም፣ ይህችን ምድር ከረገጡ ፍጡራኖች ሁሉ ምርጥና በላጭ የሆኑ ነቢያችን ዐለይሂ ሰላቱ ወሰላም ሲናገሩ የኢማን የበላይ ደረጃ ያለው ምንድን ነው ሲሏቸው፣ አሰማሐቱ ወሰብሩ፣ ኢማን ቢሰማሓ ይቅርባይነትና ታጋሽነት ተብሏል። ወቃለ ፊ ልእስላሚ ኢጣዓሙ ጣዓሚ ወጢቡ ልከላም፣ ምግብን ማብላትና ንግግርን ማሳመር ተብሏል። ወልአወሉ ሙስተልዚሙን ልሳኒ፣ አንዱ አንዱ ጋር የመጀመሪያው ሁለተኛውን ያስይዛል አሉ። ፈኢነ መን ካነ ኹሉቁሁ ሰማሓ فعل هذا بخلاف الأولى. يعني تاجاش يهون سو سماح يكربا يهون سو هلو نزي نقرات وچن يكناونا يكربا يهون سو مقبني أبلال يكربا يهون سو نققر يامران لمن نققر ينققر ترافيك هيد اللم انديه بلهن يالكو انديه يالكو كون دي حسبهنو انديه يالكو كون دي سلوهن كنو ايلم اي كتاتلم يكربا يهون سو نققر يامران هل مناو يعني الله سبحانه وتعالى سمر لتاكو. فإن الإنسان قد يفعل ذلك تخلقا ولا يكون في خلق سماحة وصبر. عندنا نجزي سو مجبن يا بلال يا تطالم جن بوستو سماحة يك أربعين نتنا تعجش النتي على اللو يا بلال يا تلال يا تطال ليلا نجر فلجو ما نتنو جن من طبيعته السماحة والصبر يهون سو يإيمان منش هونو يهنن إيمان نورت بإيمان لا يتمسرته هونو ما بلاتهم ما تأتاتهم تهجاش النتهم كإيمان يمنش هونا لنو. الله يوفقنا لنا. طيب قيل للحسن البصري رحمة الله تعالى عليه حسن البصري يميبالو تالاك تابعين ببرو سيتيقو ما حسن الخلق حسن الخلق من دنو سيلواتشو سبعي متشو مالت من دنو سلواتشو قال بذل الندى وكف الأذى وطلاقة الوجه. ستوتان مستت ما بلات ما تتات الليلام الليلام مدفونة قره دقمو ودسوش انداي درس يملاسمون يجي مدفونة قر ودسوش انداي درس مكلاكل كسوج قار ست الجناين في تهفج كتاب التمر لبت مجنانيت حسن الخلق مالتي هنوارو ساتي مهون سقب قب على مهون عند جنا دجمو متفون أجر بزو متفون أجر على سوج عند مهون عشان متن يبهر اللي هون يشلال ويم دجمو ينجقر اللي هون يشلال ويم يجاتن اللي هون يشلال ويم دجمو متفوش التالي هون يشلال راسه نبينا عليه الصلاة والسلام شنكرت يا بلاس وده مسجد عيم تعالو كإيمان قارندت من دمياز تملكته مؤمن هو نسو ليلوش مؤمنوشن أذا آيا درقم ليلان يو نبياتنا عليه الصلاة والسلام عندسو صلاة سجدو بسجد بيت بوتها قج اسكال درس ملائكة وش دعا يا درقو لتال باكا بابي اللو سجاجوشن أذا اسكال درق درس بتلي أي نجر مدفوش التانوروت ليلوشن أذا إيميا درقي هونال يعني يجن يا مي ملائكة وش دعائك أن سبتها المارتنو انجري حسن الخلق حسن الخلق يمي بالو ملكام بحري ملكام سبا يمي بالو لسوش يمي أسفل لغا شونا يمي نيشلو نگر ماجزنا مردات كنيا بكل مو مدفو نگراتشن انداي در سباتشو متنكك فيتاتشن كسوغار سننگنان يعني فقاقتا يتمو اللابت فيت. والله نبي عليه الصلاة والسلام لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق له عليه أفضل الصلاة وأزكى السلام. ملكا من نقرة تستنى نساله ما كم بمن هنيت علي خاتمة كنن دمي فس ما يتاوك منا ملكا من نقرة تستنى نس ملكا من يتباله هلو سراو ولو أن تلقى أخاك بوجه طلق كوند مهجر ست جنان فققتها بتمولابت نقر مخان مجنان يتبهون يهي قنزة بايد اللم ككساتنا وطنا اللم نساتاتشو يمي بلا مقبايد اللم أنا بلاتشو الله يفترو في تاتشن لا يفترو الله سبحانه وتعالى ايك انس ايارج ويم اكسباير را درق بساكن كتر فققتها يتمولابت كوند مهجار ستجنان. طيب ليروش حديث وكم قلت لنا صحيح يونا حديث يمت لنا الأعمال الظاهرة من الإيمان يهونت لمثالي الإيمان بضع وسبعون شعبال نبي صلى الله عليه وسلم إيمان سبا كمنا من يميهونو كرنج أفو تشارلوت بضع يمي بالو قال بعربي نيا ما بين الثلاثة إلى التسع لالو كسوست سكزت أن يالو كتروش بضع يلوات شوال بنيا إن الزعين التلمدو يلم سبا كمنا من النلاك شوال سبا مس سبا سدس سبا منا من يتبال مالتنو አዕላሃ የበላይ ደረጃ ያለው አሉ ነቢ ሰለላሁ ዐለይሂ ወሰለም ቀውሉ ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ንግግር የበላይነት ይዟል አሉ ከኢማን ቅርንጫፎች ሁሉ ተመልከቱ ወአድናሃ ኢማጠቱ ልአዛ አን ጠሪቂ ሰውን የሚጎዳ ደግሞ ከመንገድ ማስነሳት ትንሿ ነች ይሄ ከመንገድ የምናነሳው ከኢማን የመነጨ ነው አንድ ሰው ኢማን ሲኖረው ሐሰን አልበስሪ ረሕመቱላሂ ተዓላ እንዳሉት ለሰዎች መልካም ነገር ማድረግና መጥፎ ነገርህ ወደ ሰዎች እንዳይደርስ ማድረግ አላሉ በመንገድ ላይ የሚገኘው ቆሻሻ ነገር ሰውን አዛ የሚያደርግ ስናስወግድ ለሰዎች መልካም ሰራን ማለት ነው ከምን የመነጨ ነው ከኢማን ከተፈጥሮ ሳይሆን ማለት ነው وقوله عليه الصلاة والسلام لوفد عبد القيس الزلاين قدي أعلاها قول لا إله إلا الله وأدناها إماطة الأذى عن الطريق قالوا بهلا والحياء شعبة من الإيمان حياء تهوتم هون أين فارنت عندنا نقزي بسوش مكاكل قلس تدرقو يمي وروك آلاتوش عندنا ناقر يمي أسافرك على الله በተለይ ከፕራይቬት ኤሪያ ጋር የተያዙ ማለት ነው በሀገራችን አንድ ደራሲ ነበረ ወጣ ያለ ሰው ነው ሙቶ አላሁ አላህ ለዓና ወርድበትና እና ወጣ ያለ ሰው ነው ሲናገር ሁሉም ነገር ዳይሬክት ሐያ የለው ለምን ኢማንም የለውማ ሙእሚኖች ግን አንድ ነገር ለመናገር ይፈራሉ هو امام المؤمنين محمد عليه الصلاه والسلام قال يوما من الايام كلتات عند كان عليه الصلاه والسلام منالو من دعا بدعوى الجاهليه فاعضوه بهني ابيه ولا تكنوا يا دنقرناو زمن عينت طري يمطارا يمياستغابا سو فاعضوه بهني ابيه هان يميبالو قال بالعربيه قوانقوا هو كنايه عن كل ما يستقبح إظهاره قلص تدرقو سيورا بسوش زندي يميسيفوت نجر حانوكا يبالا حانوكا من الأسماء الخمسة أو الستة أو السبعة أو الثمانية نحو يجكا لا تشوه مالتنو أسماء الخمسة كم يبالو تأندو حانوكا يميلو أبوكا حموكا حانوكا أخوكا فوكا ذو مال كم يبالو قوام قوش مكاكل حانوكا يميلو سياميان يعني. حانوكا يميلو هو اسم يعني كناية لكل ما يستقبح نبي عليه الصلاة والسلام ستك ومتمركته يجاهل يدون قرنا زمن فأعضوه بهني أبيه يا باتهك أنا كسبلوت يا مالت أسافروت مالتنو ترقمو طيب لوفد عبد القيس وفد عبد القيس يمبالو سوتشم ودى نبي صلى الله عليه وسلم لو كانوا سيماتو آمركم بالله وحده በአላህ ስብሐነሁ ወተዓላ ብቸኛ አድርጋችሁ እንድታምኑና አላህን ብቸኛ አድርጋችሁ እንድትቀበሉ አዛችኋለሁ አሏቸው አተድሩነ መል ኢማን አምሩኩም አንቱእሚኑ አምሩኩም ቢላሂ ወህዳ ካሉ በኋላ አተድሩነ መል ኢማኑ ቢላሂ ወህዳ በአላህ ብቻ ማመን ምን ማለት እንደሆነ ታውቃላችሁ አሏቸው نسمع أنه كما قالوا النبي صلى الله عليه وسلم شهادة أن لا إله إلا الله وحده لا شريك له وإقام الصلاة وإيتاء الزكاة وأن تؤدوا خمس ما غنمتم You done? Yes. Okay, I'm sorry. I switch off the light. All right. جزاك الله خيرا. طيب. أمركم بالله وحده بالله سبحانه وتعالى بتشنيا بتشنيا أملاك لتامنوا أزاتشوا الله هلو أتدرون ما الإيمان بالله وحده شهادة أن لا إله إلا الله وحده لا شريك له وإقام الصلاة وإيتاء الزكاة وأن تؤدوا خمس ما غنمتم بلو أبرار الله شو النبي صلى الله عليه وسلم ومعلوم أنه لم يريد أن هذه الأعمال تكون إيمانا بالله بدون إيمان القلب እነዚህ ስራዎች በሙሉ ብቻቸው በውጫዊ እንቅስቃሴ ውስጣዊ እምነት ሳይኖር ቢከናወኑ ትርጉም የላቸው ትርጉም የላቸው بدون ايمان القلب የቀልብ ኢማን ሳይኖር የውጫዊ እንቅስቃሴ ለምሳሌ ሸሃደቱ አላ ኢላሃ ኢላላህ አሽሀዱ አላ ኢላሃ ኢላላህ ብሎ ሚን አዕማል ሊሳን የምላስ ስራ ነው አደለ? ወሕደሁ ላ ሸሪከ ለሁ ይላል። ወኢቃሙ ሰላ አዕማል ልበደን ወኢታኡ ዒባደቱ ልማል ወአን ቱአዱ ኹሙሰ ማ ገኒምቱም ገኒማ ምርኮ ካገኛችሁት ደግሞ አንድ አምስተኛው ልትሰጡ የተባለው ይህም ምን ያኒ ዒባደት ልማል በገንዘብ በኩል አላህን የምንገዛበት ሁኔታ ነው። እነዚህ ነገራቶች ግን ኢማኑ ልቀልብ ኢዛ ለም የርተቢጥ ልቀልቡ ቢኻሊቅህ ስብሓነሁ ወተዓላ ፈላ ፋኢደተ ለሃ ምንም ትርጓሜ የላትም። ለዚህ ነው ኢማን ምንድን ነው ምን እንደሆነ ታውቃላችሁ ካሉ በኋላ አዕማል ልበደን ዘረዘሩ ነቢይ ሰለላሁ ዐለይሂ ወሰለም። አዕማል ልበደን እና አዕማል ልቀልብ ትስስራቸውም የሆኑ ሐዲሱ ጅብሪል عليه السلام عمر بن الخطاب رضي الله عنه وارضاه السلام له حديثم بلفو بمجمريا يتكسنو حديث الله اسلامنا ايمان تسسراچوم بزيو بكل يتايالو. وفي المسند عن انس رضي الله عنه وارضاه عن النبي صلى الله عليه وسلم انه قال الاسلام علانيه والايمان في القلب. اسلام يميبالو وچاون قسقاسيوچ گصتاوچ ناچو ኢማን ደግሞ ቀልብ ውስጥ ነው ያለው። የኢማኑ ጉዳይ በቀልብ ላይ ያለው ኢማን ሲጠነክር ውጫዊ እንቅስቃሴዎችም ያምራሉ። አሁን ሱብሃንአላህ እኛ ሙስሊሞች ነን፣ እስልምናችን ተቀብለናል፣ በአላህ አንድነት አምነናል። የተለያዩ ነገራቶች አምነን ስናበቃ ውጫዊ እንቅስቃሴዎች ይዳከማሉ። ለምን? የውስጣዊ እምነታችን ሲዳከምና ሲላላ ነው። አላህ የገባው ቃል ኪዳን አላህ ስብሓነሁ ወተዓላ ለባሮቹ የሚሰጠው አላህ ያስቀመጠላቸው ጀነት በልባችን ኢማኑ ካልጠነከረ በውጫዊ እንቅስቃሴዎች ስራዎችም አይጠነክሩም። ጠይብ፣ ነቢዩ ዓለይሂ ሰላቱ ወሰላም እነ ፊል ጀሰድ ሙድጋተን አሉ። ሐዲሱ ሰሒሕ ፊ ሪዋያት አልቡኻሪ ወሙስሊም ወብን ማጃ ወዳረሚ የዘገቡት ሐዲስ አለ። ነቢዩ ዓለይሂ ሰላቱ ወሰላም ኢነ ፊል ጀሰድ ሙድጋተን ሐዲሱን ጠዊሉን ረዥም የሆነ ሐዲስ ነው። ቀንጨብ አድርገን እንውሰዳት ያቺ የቀልብ ጉዳይ። ኢነ ፊል ጀሰድ ሙድጋተን በሰውነታችን ውስጥ የሆነች ቁራጭ ስጋ አለች። ኢዛ ሰሉሐት ሰሉሐ ለሃ ሳኢሩ ልጀሰድ ያቺ ቁራጭ ስጋ ከተስተካከለች የሰውነታችን ክፍል በሙሉ አብሮ ይስተካከላል። وإذا فسدت فسد لها سائر الجسد የሰውነታችን ያቺ ቁራጭ ስጋ ስትበላሽ የሰውነታችን ክፍል በሙሉ ይበላሻል አብሮ። الا وهي القلب እሷም ቀልብ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ላይ አያይዘን የነብዩ ዐለይሂ ሰላቱ ወሰለም ሐዲስ አያይዘን ሉቅማን አልሐኪም ከተናገሯቸው ንግግሮች ሉቅማን አልሐኪም ነቢይ ሳይሆኑ በቁርአን ውስጥ የተጠቀሱ ሰዎች መካከል ሉቅማን አልሐኪም እና ዘይድ ብን ሐሪታ ናቸው ረዲየላሁ ዐንሁ ወርዳ። ዘይድ ብን ሐሪታ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባና ውድ ወዳጃቸው የነበረ የኡሳመት ብን ዘይድ አባት ነው። ሉቅማን አልሐኪም ከእለታት አንድ ቀን አሳዳሪው ፍየል አረደና የጀማዓ ጫጫታው ይሰማችኋል ወይምስ? ይሰማል ጫጫታ? የልጆች ጫጫታ እየተጫወቱ ነው። ቦታ አልቀየር እንዴ? አይገስ ቦታ አልቀየር። አዎ ይሰማም፣ አልሐምዱሊላህ ይሰማል። ቦታ አለ ኢንሻአላህ፣ መቀየር እችላለሁ። ኦኬ ኦኬ ኦኬ፣ ቆይ ልቀየር። በተለይ ለምትቀርጹ ሰዎች የቀርጻችሁ ከሆነ አንድ ደቂቃ ብቻ። አይስ ኦኬ ቦታ እስካለ ድረስ ምንም ችግር የለም። በሰዎች ልብ ውስጥ በሰዎች ሰውነት ውስጥ በሰውነታችን ውስጥ የሆነች ቁራጭ ስጋ አለች አሉ ዐለይሂ ሰላቱ ወሰላም። ስትስተካከል ሁሉም ነገር ይስተካከላል፣ ስትበላሽ ደግሞ ሁሉም ነገር ይበላሻል አሉ። አላ ወህየ አልቀልቡ እሷም ቀልብ ነች አሉ ዐለይሂ አፍዶሉ ሰላቲ ወአዝከ ሰላም። እሷም ቀልብ ነች አሉና ከዚሁ ጋር አያይዘን አላህ ስብሓነሁ ወተዓላ ነቢይ ሳይሆኑ በቁርአን ከጠቀሳቸው ሰዎች መካከል ሉቅማን አልሐኪም እና ዘይድ ብን ሐሪሳ ናቸው። ዘይድ ብን ሐሪሳ ረዲየላሁ ዐንሁ ወአርዳ ወሉቅማን ዐለይሂ ሰላም አዳሪያቸው ወይም ለአለቃቸው እንደ ባሪያ ሆነው የኑባ ሰው ናቸው። እብን ከሲር ረሕመቱላሂ ተዓላ ዐለይህ እና ሌሎች ሙፈሲሮችም እንደሚያስቀምጡት ሉቅማን አልሐኪም ኑባ ናቸው። ኑባ ማለት ሱዳን ወደ ግብፅ ጠረፍ አካባቢ የሚገኙ ኑባ የሚባሉ ዘሮች፣ ከዛ ወደ እስራኤል ተሽጠው ሂደው ነው። እዛ ከሄዱ በኋላ አላህ ስብሓነሁ ወተዓላ ጥበቡ ሰጥቷቸው ሉቅማን አልሐኪም ጥበበኛው ሉቅማን ተብለው የተወሰፉ ሰው ነበሩና አለቃቸው አንድ ቀን ያ ሉቅማን አላቸው። ነዓም አሉ። ነዓም አሉና ፍየል አርዶ ነበረ። የዚህች ፍየል መልካም እንትን ዋስት መልካም ፓርቲው አምጣልኝ ሲሉት፣ መልካም ፓርቲው አምጣልኝ አሉትና ምላስና ቀልብ ይዘውላቸው ሄዱ። ልብ ልቧና ምላሷ። ሰውየው ተገረመ። አይ ሉቅማን አሁን ባልጠፋ ስጋ መልካም ስጋ ማለት ይሄ ነው የሰውነቷ ክፍል አለ። አዎ አሉትና ኸላስ ዝም አለ። በሌላ ጊዜ ፍየል አረደና የዚች ፍየል መጥፎ የሚባል ፓርቲዋ እስቲ አምጣልኝ አላቸው። በሚላቸው ጊዜ ሉቅማን ዐለይሂ ሰላም ምን አደረጉ? አሁንም ምላሷና ልቧ ይዘውለት ሄዱ። ይዘውለት ሲሄዱ ሰውየው ተናደደ። አንተ ሉቅማን ካሁን በፊት እኮ መልካም ፓርቲው አምጣልህ ብዬህ ምላሷና ልቧ ነው ያመጣህልኝ፣ አሁን ደግሞ መጥፎ ስልህ እሱ መልሰህ ታመጣልኛለህ እንዲህ አለ። በሚላቸው ጊዜ አዎ አሉት። አየህ ምላስና ልብ ከተስተካከለ ሁሉም አብሮ ይስተካከላል አሉት። ምላስና ልብ ከተበላሸም ሁሉም ነገር አብሮ ይበላሻል አሉ። በዚሁ ዙሪያ ላይ ገጣሚው ያለውም ለምን አለ ኢዛ ሳአት ሓሉ ልመርኢ ሳአት ዙኑኑሁ ወሰደቀ ማ ያዕታዱሁ ምን ተወሁም ይላል። ኢዛ ሳአት ሓሉ ልመርኢ የአንድ ሰው ባህርያቱ ሲበላሽ፣ ሳአት ዙኑኑሁ ጥርጣሬው ሁሉ ይበላሻል። ወሰደቀ ማ ያዕታዱሁ ምን ተወሁሚ ግምት የሆነ ዝም ብሎ ያስለመደው ግምታዊ ውሸትም እውነት እያለ እንደ ፈራጅ አድርጎ ይቀበላል አሉ። እንግዲህ ውስጣችን ሲበላሽ ውጫዊ ገጽታችንም ይበላሻል። ውጫዊ ገጽታችንም ይበላሻል። ልባችን ሲበላሽ፣ ቀልባችን ሲበላሽ ነቢያችንም ዓለይሂ ሰላቱ ወሰላም ለዚህ ነው እንግዲህ ኢዛ ሰሉሐት ሰሉሐ ሳኢሩ ልጀሰድ ወኢዛ ፈሰደት ፈሰደ ለሃ ሳኢሩ ልጀሰድ አላ ወህያ ልቀልቡ እሷም ቀልብ ነች አሉ ዓለይሂ አፍዶሉ ሰላቱ ወአዝከ ሰላም። ፈመን ሰሉሐ ቀልቡሁ ሰሉሐ ጀሰዱሁ ቀጣን ቀልቡ ያማረለት ሰው ሰውነቱም እጁም አይኑም እግሩም ምላሱም ሁለመናውም ይስተካከላል። ቢኺላፍ ልዐክስ በግልባጩ ሲቀር ይላሉ። እንዴት እጅ እግሩ ተስተካክሎ ምላሱ ያዕኒ ቀልቡ ያልተስተካከለ ሰው አለ? ከታች አይደለም የጀመረው፣ ከቀልብ ሲጀምር ነገሩ ያማረ ይሆናል። አንዳንድ ጊዜ በዱላ ዱላ በዝቶበት ዝም ያለ ሰው አለ። ያኔ ቀልቡ ተስተካከለ ማለት አይደለም፣ ዱላው ፈርቶ ነው እንጂ። ወይም ደግሞ ካፊር የሆነና ነገር ግን ዝም ያለ ይሆናል። ያኔ የልቡ ኢማን ስላሌለ እጅ እግሩ ተስተካክሏልና ቀልቡም ተስተካክሏል አይባልም። መስተካከል ከቀልብ መጀመር አለበት። ስራዎችም የሚያምሩት ከተውሂድ መጀመር አለበት። ተውሂዱ ተስተካክሎ ተውሂድ ላይ የተገነባ ስራ ያማረ ነው ይባላል። ያማረ ስራ ተሰርቶ ግን ተውሂዱ ከተበላሸ የፈለገ ያህል ሰማይ የሚደርስ ቢሆንም ራሱ ከአላህ ዘንድ ተቀባይነት የለውም። አላህ ስብሓነሁ ወተዓላ ወቀዲምና ኢላ ማ ዓሚሉ ምን ዓመልን ፈጀዓልናሁ ሀባእ መንሱራ ስለሚል አላህ ይጠብቀንና ሱፊያን ብን ዑየይና ረሕመቱላሂ ተዓላ ዓለይህ ወገፈረ ላሁ ለና ወላህ። ሱፊያን ብን ዑየይና ከቀደምት የእስልምና አባቶቻችን አንዱ ናቸው። ታቢዕይ ናቸው። ከሰለፎቻችን መካከል በጣም ትልቅ ዓሊም የነበሩ ናቸው። ሱፊያን እብኑ ዑየይና፣ ሱፊያን አልተውሪ፣ ሐሰን አልበስሪ የሚባሉ እነዚህ በጣም እነ እብን ሲሪን በጣም ታላላቅ ዓሊሞች ናቸው። ካነ ልዑለማኡ ፊማ መዳሉ ሱብሓነላህ። የቀደምት የእውቀት አባቶቻችን ሙስሊሞች ምሁራኖቻችን ነበሩ። ፊማ መዳ በድሮ ጊዜ አሉ يكتب بعضهم إلى بعض بهؤلاء الكلمات. الله أكبر. يتواددوت لالله بلو سلهونه يتجنانيوت بأسلم الناس لهونه ارس برساتشو يمكاكرو نبرا عند عالم لليلانيو عالم دبداب بسلكلت مان اندان تيال عيد اللم يملكلت ده كان ما قولنك الله استكاكل ويهو الله يالنو نجدي قدن ياس النمرت قدن ياسايهون قدن يانو ممرت يالبن قدن يامانت صادق صديق يصدقك لا صديق يصدقك إلى العربج صديق يصدقك قدنيان ستمرت أونتاون يمي قلس الله أونتاينينت يعني يقدنيينت وانو لبو يمي أدرق اللهنو لا ما يصدقك يتناقركو هلو أونتكنكونو أونتكنو ما نندانت يمي لهيد اللهم لا قدنيان ستمرت اندزاينت ممرت اللهم لمن أني لما سالي سنين سلني النتي كان يبلا يمياوك الله سبحانه وتعالى قالوا نبستكر ما نمياوك أني سلني أني أوك أعلو يلي لا سوون تناس فلقيني سللي لو رقمو لي لو دكا ما قون نيقن على وكوم بأبا بالم راسو وفرامنا وشيتام لراسو هاي التاو وكوم يبالا وفرامم سو سيايونا ونجبت عامم ميكبدو لراسو هاي تاوكوم ان دليلو يزلا لي جفرال ان دياوم سبورت عالم لايما ان دليلو چندك اجنو چي ان دنزر تيم مشكرة كرو سنت الناس انت وفرامو چارو بدام يمي قرموني تا يوتوب لايز التكتات دلو مالتنو وشتام من دزاو اونتنو مي مسلو وشتو يتناقر وفرامنا وشتام لراسو هاي تاوكوم يباس لزي دكام ما قونا چنو انجمان ناوكو ملكام ملكام ناوكو عالد سلال اللن بزوم سلال هنا يو بكو ترسلو هنو تاري علماء أرس برساتشو سيمكاكرو عندو لعندو يسفلتنا من إلان من أصلح سريرته أصلح الله علانيته ومن أصلح ما بينه وبين الله أصلح الله ما بينه وبين الناس ومن عمل لآخرته كفاه الله أمر دنياه رواه ابن أبي الدنيا في كتاب الإخلاص ابن أبي الدنيا يتبالو عالم الإخلاص يمبالو كتابات شولاي يسافوت قدمتي اسلم الناباتوچاچين قالوا سفيان بن عيينة كوناچو ارس برساچو سيمكاكرو انزي دبدابيوچ يصاصافو نبره من اصلح سريرته وستون ياسامرسو صالح مالت مچو مالتنو الله سبحانه وتعالى انتكو بارياينه سيلو لباريانت لبون مچو يادرگه الله سبحانه وتعالى تئزازون سياسارفبت لا الله تئزاز لبون يامچاچسو لمن كام نقراتوش هلو لبون يامتاكسو مدفون لمكناكل لبون يامتاكسو وستاوي قصتاو إخلاصو متشنتو يامتاكسو أصلح الله على نيته وچاوي قصتاو الله ياسامر اللي تالالو يا الله إن ينقري وچاوي لو وچاوي قصتانو نجمنت جنكو لو وستاوي تجنكنا ناوكم اونتاو ننقاقر استزيهو نجمر ጓደኝነት ትክክለኛው የሚያናገረ ነው ስለተባለ والله ውጫዊ ገጽታችን በየሞሉ سنሄድ የትኛው ነው ከቅርጽ ጋር የሚጣጣመው ከለሩስ ከውጭ ሲታይ እንዲያውም ለራሳችን አንጨነቅም እኮ ሰው ሲያየው ደስ የሚለው እንጂ ላንተ ደስ የሚል አይደለም የምትገዛው ለዚህ ተብሎ አይ ሲያስጠላ ማስጠላቱን ያልወደውን ካሉ በቃ አልወደዱትም ብሎ ሰው ይተዋል እኔ ግን እንደዚህ አይነት የለኝም ለኔ ደስ ካለኝ لمن يزنجرو قد ايهونم لنين ودس ديلن مفلقه ونجي سو دسانو على لوني ايد اللو سوج على اي حال وچاوي قصتاكين يتجنقن النقينيالن مهون ينبربتكين وستاوي قصتاكين والله وستاوي قصتاكو اسامرو يوچاوي استالي تانتاكو يات افالاكو هلت سوج لتكسلاكو عندن يو زاهر يبالال ሁለተኛው ደግሞ ጁለይቢብ ሁለቱም ሰሃባዎች ናቸው احبهما افضل من مشى على وجه الدنيا بمدر قصتها كتنقساقسو فطورانوچ ሁሉ بلاጭ ሆኑ ታላቁ ያላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው የነበሩ ሁለት ሰዎች ናቸው አንደኛው ዛሂር ገጠሬ ነው በእንስሳ አርብቶ የሚያደር ነው አርብቶ አደር ነው እንስሶች እያረባ ነው የሚያድረው እንግዲህ የሚተዳደረው። ግመል አለው፣ ፍየሎች አሉት፣ በጎች አሉት። ከነሱ ከሽንታቸው ከምናምናቸው ጋር እየተጨማለቀ እንግዲህ የገጠር ኑሮ ታውቁታላችሁ። ለነገሩ አታውቁትም፣ እኔ ገጠር ስላደግኩኝ ነው የማውቀው። ለካ እናንተ አብዛኞቻችሁ የከተማ ናችሁ፣ ከተሜ ናችሁ። እና ምንድን ነው የሚደረገው? የገጠር ሰው እኔ ፍየልም እጠብቅ ነበረ፣ ከብቶችም ጠብቅ ያለው፣ ግመልም እጠብቅ ነበረ። እና ሽታቸው ለእኛ ደስ ነው የሚለን። ወደ ከተማ ስንሄድ ልብሳችን በግበግ ሲሸት ወይም ፍየል ፍየል ሲሸት ከብት ከብት ሲሸት ለከተሜው ነው የሚያስጠላው እንጂ እኛ ደስ ብሎን በቃ ከከብቶቹ መሀል ብንተኛም ደስታው አንችለው። አንዳንድ ጊዜም እንተኛ ነበረ፣ ጅብ ምናምን እንዳይመጣ እያልን ከከብቶች ጋር አብረን እንተኛ ነበረ። አላይ ሐል ይሄ ዛሂር የሚባል ሰውዬ ውጫዊ ገጽታው፣ ሽታው፣ ምናምኑ መልኩ በጣም የሚያስጠላ ነው። ሽታውም እንደዛ። ከእለታት አንድ ቀን ግን እሱ ሲመጣ ቀጥታ የሚሸጥ ነገር ይዞ ሲመጣ ወደ ከተማ ወደ መዲና ሲመጣ ነቢያችን ዘንድ ሂዶ አሰላሙ አለይኩም ሳይላቸው ወደ ገበያ አይሄድም። በጣም ይወዳቸዋል። ከእለታት አንድ ቀን ነቢዩ አለይሂ ሰላቱ ወሰላም ዘንድ መጣና አይነ ረሱሉላህ አለ። የአላህ መልእክተኛ የት አሉ ሲል የሉም፣ የሉም። ከዛ በኋላ ሄደ። ነቢዩ አለይሂ ሰላቱ ወሰላም ቀጥታ እንደመጡ ያ ረሱላላህ ዛሂር መጥቶ ነበረ ይሏቸዋል። ዛሂር መጥቶ ነበረ ሲሏቸው ቀጥታ እሳቸውም ቤት ሳይገቡ ወደ ገበያ ሄዱ፣ እሱን ፍለጋ ማለት ነው። በጣም ይወዱታል። ንግግሮች ላይ ተከታተሉ። መሄዳቸው፣ ዛሂር መምጣቱ፣ ነቢዩ አለይሂ ሰላቱ ወሰላም ወደ ገበያ መሄዳቸው ብቻ አይደለም፣ የተለዋወጡት ቃልም አስታውሶ ሄዱና ገበያ መሀል ላይ ያገኙት። ቀስ እያሉ እየተሽለኮለኩ ነቢዩ አለይሂ ሰላቱ ወሰላም ከኋላ ቅፍ አረጉትና ተሸከሙት። እንግዲህ ከገጠር ነው የመጣ ብያቸዋለሁ። ሰውየው ከገጠር የመጣ ሰው ነው። የልብሱ ሽታ ምን እንደሚሆን ለመገመት አያዳግትም፣ ባታውቁትም ማለት ነው፣ ከተሜዎች ስለሆናችሁ። እኛ ሽታው ስለማውቀው እኔ ያውቀዋለሁ። አቀፉትና ተሸከሙት። ዝም አሉ አቅፈውት። በኋላ አርስልኒ አርስልኒ ይላል። ልቀቀኝ ልቀቀኝ ልቀቀኝ ይላል ሰውየው፣ ይጮሃል። በኋላ ነቢይ ዓለይሂ ሰላቱ ወሰላም መናገር ጀመሩ። መን የሽተሪ ልዓብዳ መን የሽተሪ ልዓብዳ መን የሽተሪ ልዓብዳ ማለት ጀመሩ። ባሪያ የሚገዛ ባሪያ የሚገዛ ባሪያ የሚገዛ ይላሉ። ሰውየው ደነገጠ። ያ አላህ፣ ይሄ ሰውዬ በቃ ሰው የለኝ መንደፍ የለኝ እዚህ ገበያ መሀል እኔንም ሽጦ ንብረቴም ሽጦ ሊወስድ ነው ብሎ በጣም ደነገጠና ልቀቀኝ ልቀቀኝ ልቀቀኝ ብሎ ነቢዩ ዓለይሂ ሰላቱ ወሰላም ለቀቁትና ከፊት ለፊቱ ሲቆሙ ነቢያችን ናቸው። በኋላ ዛሂር ምን አለ? ተቢዑኒ ያ ረሱላላህ አላቸው። ተቢዑኒ ልትሸጠኝ? ኢዘን ተጂዱኒ ካሲደን አለ። ርካሽ እኮ ነኝ አለ ረዲየላሁ አንሁ አርዳ። ከዛ ዛሂር ረዲየላሁ አንሁ ወርዳ ተቢዑን ያ ረሱለላህ ልትሸጠኝ ፈለግ? እኔ እኮ ርካሽ እኮ ነኝ። በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቀልዱን ተውና ወደ ምር ገቡ። ገይረ አነከ ለስተ ቢካሲድን ዒንደላህ፣ ወላሂ አንተ ግን ከአላህ ዘንድ ርካሽ አይደለህም፣ ውድ ነህ እኮ አሉት። ዐለይሂ አፍዷሉ ሰላቱ ወሰላም፣ ለምንድን ነው ከአላህ ዘንድ ውድ የሆነው? አለባበሱ ስላሳመረ አይደለም፣ አኗኗሩ ስላሳመረ አይደለም፣ ውጫዊ ገጽታው ስለሚያምር አይደለም። ላ ብልዓክስ ሰው ሁሉ የሚንቀው ምንም እዚህ ግባ የማይባል ሰሓቢ ነበረ ዛሂር ረዲየላሁ አንሁ አርዳ። ገይረ አነሁ አስለሐ ዳኺለሁ፣ ውስጣዊ ገጽታው ሲያመቻች አላህ ስብሓነሁ ወተዓላ ሁለመናው አሳመረለት። እንደዛው እንዳለ መልኩ አስጠሊታ ሆኖ የማይጠገብ ውድ አደረገው። ከሀገራችን መሻይኾች ሼክ ሐሚድ ቦረና የሚባሉ የምታውቋቸው ካላችሁ፣ ቦረና በዚህ በወረሂማኑ አካባቢ የሚገኝ ነሑ የሚያስተምሩ ናቸው። አሁን በህይወት ይኑሩ አይኑሩ አላውቅም፣ በጣም ጥቁር ናቸው፣ ዓሊም ናቸው፣ በጣም ባሕር ናቸው፣ በጣም ጥቁር ናቸው። ውስጣዊ ውጫዊ ገጽታቸው ስታያቸው ውስጡ ግን በዕልም የተሞላና በዕልም ብርሃን የሚያበራ ነው ውስጣቸው። አሁን ድሮ ሊያጋቧቸው ፈልገው ሸኼ ናቸው የነገሩኝ፣ ሼህ ሙሐመድ ሃሽም የሚባሉ ናሕው አስተማሪ ናቸው። ስለሳቸው ታሪክ ተነግሯቸው እየነገሩኝ ነው። አሁን ሊያጋቧቸው ፈልገው አንዲት ቆንጂዬ ሴት ፈልገው ሼህ ስለሆኑ በጣም ተፈልጎ በቃ ተመርጣ መጣች። ስታያቸው ጥቁር፣ ይሄ ጥቁር ሰውዬው ለዚህ ነው ልትድሩኝ ያሰባችሁት? አዎ። በኋላ እንዲያው ምን ላድርግ ልየው አንድ ቀን ብላ አገባች። አገባች እና በሌላ ጊዜ በቃ ረስታዋለች፣ አመታት አስቆጥራለች። እህል አንድ ቀን ብለው እኮ ነው የገቡ ሲሏቸው ገና አልነጋም አሉ ሴትየዋ። እንግዲህ አይጠገቡም። ሱብሓነላህ፣ ጥቁረቱ ላይ ሳይሆን የሚታያቸው ያዕኒ ውስጣዊ ገጽታቸውና ስራቸው አካሄዳቸው የሚያምር ስለሆነ ውጫዊው ጥቁረታቸው አይታይም። ወንድም እህቶቼ፣ ወላሂ ከተጨነቃችሁ አይቀር ቅባት በመቀባት ከዛም አልፎ ተርፎ በተለይ በውጭ የምንኖር ሰዎች የሆነ ፓውደሩ ምናምኑ የሚለቃለቁት ሳይሆን ውስጣዊ አመለካከት ወደ አላህ ስብሓነሁ ወተዓላ ልባችን ጥርት አድርገን እናሳምረው። ሁለተኛው ሰሓቢ ጁለይቢብ የሚባል ሰሓቢ ነው። መልኩ እዚህ ግባ የማይባል ሰሓቢ ነው። ሌላኛው ደሃ ነው። ገንዘብ የለው፣ መልክ የለው፣ ላኪነሁ ሙእሚን ምን አስሓቢ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ልቡ በኢማን የተሞላ የልቡ ኢማን ውጫዊ መልከ ጥፉነቱ ቀይሮ ያማረ ሰው ያደረገው ሰው ነው። ነቢያችን ዐለይሂ ሰላቱ ወሰላም ክራይቴሪያ የሚያደርጉት የውስጣዊ ኢማን እንጂ የውጫዊ ገጽታው አይደለም። እሱንም ይወዱት ነበር ነቢዩ ዐለይሂ ሰላቱ ወሰላም። አንድ ቀን ነቢያችንም ይቃለዳሉ፣ ልክ ከጃብር ብን ዐብድላህ ረዲየላሁ ዐንሁ ወአርዳህ፣ ሀል ተዘወጅት አገባህ አሉት። ቃለ ነዓም ያ ረሱላላህ። ቃለ ሀል ተዘወጅተ ቢክረን አም ተይባ፣ ልጃገረድ ነች ወይምስ አግብታ የፈታች ነች ሲሉት፣ ያ ረሱላላህ አግብታ የፈታች ነች አገባኋት። ብክራን ያን አታገባም ነበረ የምታደባድብ የምትመታህ የምትመታት የምትደባደቡ አሉ። ብክራዎች እንግዲህ ጨዋታ ይወዳሉ። ሴቶች ልጆች ወደ ዘጠኝ ወይም ሰባት የሚሆኑ ሪዋያ አለ። ሰባት ሴቶች ልጆች ወይም ዘጠኝ ሴቶች ልጆች ስላሉ ህፃናቶች ናቸው። እንደነሱ ልጃገረድ ካመጣሁ ቤት ውስጥ ጫጫታ እንዳይበዛ ነው ብዬ ነው ብሎ አላቸው ጃብር ብን ዐብድላህ ነቢዩ ሰለላሁ ዐለይሂ ወሰለም። አሕሰንት አሉት። አላየ ሓል ይሄኛው ጁለይብ ብንም ጠየቁት፣ ሀል ተዘወጅተ ያ ጁለይብ አሉት። ጁለይብ አግብተሃል አሉት። ቃለ መን ይዘውጅን ያ ረሱላላህ፣ ማን ይድረኛልን ያሉ ማን ይድረኛል ሲል፣ አና ኡዘውጁከ ያ ጁለይብ አሉት። እኔ ልዳርህ አሉት። ኢዘን ተጂዱኒ ካሲደን ያ ረሱላላህ፣ እንግዲያው ልትድረኝ ከፈለግ እኔ ርካሽ ነኝ፣ ርካሽ ሰው ሁኜ ነው የምታገኘኝ ሲሉ፣ ነቢዩ ዓለይሂ ሰላቱ ወሰላም ሓላቸው ለወጥ አለ። አንተ ሙእሚን እኮ ነህ፣ ላ አንተ ርካሽ አይደለህም፣ ከአላህ ዘንድ በጣም ውድ ነህ አንተ አሉት ዓለይሂ አፍዶሉ ሰላቱ ወሰላም። አላይ ሐል ሄዱና መዲና ውስጥ በጣም የምታምር ብዙ ታላላቅ ሰዎችና መኳንንቶች የሚመኟት የሆነች ሴት ሄደው ለአባቷ ይጠይቃሉ። ሲጠይቁ ያ ረሱላላህ በጣም በደስታ ነው የምንቀበለው፣ እርሰው መጥተውልን አሉ። እርሰው መጥተውልንማ በደስታ ነው የምንቀበለው አሉ። ዓለይኩም ሰላም ወረሕመቱላሂ ወበረካቱ ሰባሕ፣ በደስታ ነው የምንቀበለው፣ እርሰውማ መጥተውልን ነው አግኝተን ነው አሉ። በሚላቸው ጊዜ ባይሆን ለራሴ አይደለም የምፈልጋት አሉ። እና ለማን ሲላቸው ለጁለይቢብ። ጁለይቢብ ለጁለይቢብ፣ እነከለ እነከለ መጥተው አንሰጥም ብለን መልሰን ለጁለይቢብ? አዎ ለጁለይቢብ አሉ። ያ ረሱላላህ እንግዲያው ከእናቷ ጋር ልማከር አላቸውና ወደ ቤት ሄደ። በጣም በጭንቀት ተውጦ እሷን ቢ ብትለኝስ፣ ለነቢያችን ባለቤቴን ቢ ብላለች እና እኔም ቢ ልበላቸው ወይምስ ምስቴን ካልፌ የራስሽ ጉዳይ ነቢያችንን እሺ ማለት አለብኝ ማስደሰት አለብኝ ልበል እያለ ውስጡ እየተጨናነቀ ሄደ። እቤት እንደደረሰ ያን ለሚስቱ ሲያማክራት ልጃችን ነቢያችን እየጠየቋት ነው ሲል መርሐበን ወአህለን ወሰህለን ነቢያችን መጥተውልን ተገኝተው ነው ሰጥተናል አለች። ባይሆን ለራሳቸው አይደለም የሚፈልጓታል እና ለማን አለች? እሷም ለጁለይቢብ። ጁለይቢብ እሷም ጮኸች፣ ለጁለይቢብ ልጄ ልጄ ለጁለይቢብ ነከል ነከል መጥተው ከልክያቸው ላ አልሰጥም አለች። ሱብሓነላህ ከሪም። አልሰጥም ስትል ይቺ ልጅ በጓዳ ሁና ትሰማ ነበር። ወጣችና እና የአላህ መልእክተኛን አንሰጥም ብላችሁ ልትመልሱ ነው አለቻቸው። ሱብሓነላህ። ኢማን መሐበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ተመልከቱ። ኢማን አንደኛ ያ ረቢ ያ አላህ አስሓቡ ረሱልላህ ሰለላሁ ዐለይሂ ወሰለም ወላሂ እንዲያው እነዚህ ሰዎች እኮ ሰዎች ናቸው። አዎ ሰዎች ናቸው፣ ግን ያ አላህ ለየት ያሉ ሰዎች እኮ ናቸው። ሐታ የማይደሰቱበት ነገር ነቢያችን ስላዘዙ ብቻ መርሐባ ብለው ሊቀበሉ እኮ ነው። በዛ ላይ ሴቶች ታውቁታላችሁ፣ ሴቶች ስንት ክራይቴሪያ ማሟላት እንዳለበት የምትፈልጉት እናንተ ናችሁ። እንግዲህ ሴት ነች፣ በጣም መልኩ የሚያስጠላ በከተማው የሚታወቅ መልኩ በማስጠላት በዛ ላይ ምንም የለው የሚቀመስ የሚላስ የሌለው ድሃ ነው ከእጅ ወዳፍ። በኋላ ኢርዳእን ለረሱልላህ ሰለላሁ የነቢያችን ዓለይሂ ሰላቱ ወሰላም ሐሳብ አስደስቷት ላ ወላህ ነቢያችንም አይመለሱም አለች። እቺ አላህ የባረካት የሆነች ወጣች። በኋላ ሰውየው ምን አለ? ገላገልሽኝ ልጄ አላት። ወላሂ ልቤ ሲጨናነቅ ነበረ፣ እናትሽ እምቢ ብላኛለች። ወደ ነቢያችን ሂጄ እሷ እናት ባለቤቴ እምቢ ብላለች እና እምቢ ልበላቸው ወይምስ ምን ልበል ብዬ ሲጨናነቅ ነበር አለ አባትየው። ሄደና ለነቢያችን ሰለላሁ ዐለይሂ ወሰለም እሺ አላቸው። በኋላ ነቢያችንም ዐለይሂ ሰላቱ ወሰላም ለሁለቱም ዱዓ አደረጉላቸው፣ ለጁለይቢብም ለዚህች ሳሊሓ የሆነች ሴትዮ። ብዙም አልቆየም ጁለይቢብ ረዲየላሁ ዐንሁ ወርዳ በጂሃድ ተገደለ። ቀተልተሁም ፈቀተሉክ ቀተልተሁም ፈቀተሉክ አንተ ሚኒ ወአና ሚንክ እያሉ ነቢ ሰለላሁ ዐለይሂ ወሰለም ገደልካቸውና ገደሉ ገደልካቸውና ገደሉ እያሉ ወደ ስድስት የሚሆኑ የሙስሊም ጠላቶች ከጎኑ ረፍርፏቸው በስተመጨረሻ እንደተገደለ አዩ ነቢ ሰለላሁ ዐለይሂ ወሰለም። አላይ ሐል ውስጣዊ ገጽታችን ሲያምር ውጫዊ እንቅስቃሴያችንም ያምራል። ሐታ የዛሂሩ መልካችን እንኳን የሚያምረው በኢማናችን ነው። ኢማናችን ሲያምር ነው። እና ምን ይሉ ነበረ ቀደምት የእስልምና አባቶቻችን አሉ ሱፊያን ብን ዑየይና ረሕመቱላሂ ተዓላ ዐለይሂ ወገፈረ ላሁ ለና ወላ መን አስለሐ ሰሪረተሁ አስለሐ ላሁ ዐላንየተሁ። ውስጡን ያሳመረ ሰው ውጫዊ ገጽታው ቅባት አያስፈልገው፣ ፓውደር አያስፈልገው፣ ቆንጆ ልብስ አያስፈልገው፣ አላህ በራሱ ጊዜ ያሳምረዋል። ወላህ አንዳንድ ጊዜ ሰውየው ስታዩት በቃ ፉንጋ ነው፣ አይታችሁ አትጠግቡትም። ምኑ ነው የሚያምረው ይሄ ሰውዬ ትላላችሁ። በጣም ዝም ብሎ እያየኸው ውለህ እያየኸው ብታደር የማይጠገብ ሰው አለ። ውስጣዊ አመለካከቱ አሳምሮ አላህ ውጫዊ ያሳመረለት ሰው ነው። ውስጣዊ አመለካከቱ ያመቻቸና ያሳመረ ሰው ውጫዊ ገጽታ አላህ ያሳምረለታል ይባባሉ ነበረ ቀደምት የእስልምና አባቶቻችን ብለው ሱፊያን ብን ዑየይና ይናገራሉ። ኢብኑ አቢ ዱንያ ፊ ኪታቢሂ ኪታቡል ኢኽላስ ላይ ይዘግባሉ። ወመን አስለሐ ያሳመረ ሰው ደግሞ ማ በይነሁ ወበይነ አላህ ከሱና ከአላህ መካከል ከአላህና ከሰውየው መካከል ያሳመረ ሰው አሉ። ማንኛውም ሰው ወንድም እህቶቼ፣ ወላሂ ሰው ምን ይለኛል ወይም ደግሞ ሰው እንዲለኝ ተብሎ የሚሰራ ነገር እንዳይኖር አደራ እንዳይኖር። ሰው የፈለገ ይበል፣ ጆሮአችሁ አትስጡት። ኢኽላስ ያለው ስራ ዓላቃችን ቀልባችን መዐላህ ስብሓነሁ ወተዓላ ቀልባችን ከአላህ ጋር ማስተሳሰር ከአላህ ጋር ማጠናከር እንጂ እንዲያው ሰው እንዲለኝ ሰው እንዳይለኝ የሚባል ወደ ጎን እንተወው። سو يفلق يبل من أصلح ما بينه وبين الله كالله قال يالو قنينيوتو يا سامر سوال أصلح الله ما بينه وبين الناس ከሱና ከሰዎች መካከል ያለው ግንኙነት አላህ ያሳምርለታል። አላህ የሚፈሩ ሰዎች አይታችሁ ከሆነ ሁሉም ሰው ነው የሚወዳቸው። ከሁሉም ሰው ጋር ጥሩ ግንኙነት አላቸው። በጣም የሚገርማችሁ ከሁለት የተጣሉ ሰዎች አላህ የሚፈራ ሰው ይወዳሉ። ሁለት ኮርስ በርሳቸው ተጣልተዋል። ግን አንድ ነገር በመውደድ ላይ አንድ ሆነዋል ሁለቱም ላይ ባሁኑ ሰዓት እንይ እንኳንስ ከነን ሙስሊም ጋር ለንግባባ ሶላህ ሊሆን ቀርቶ ሙስሊሞች እርስ በርሳችን መግባባት ያቃተን ነገር ምንድነው? እያነታረከንና ያጨቃጨቀን ያለ ጉዳይ ምንድነው? ከአላህ ጋር ያለ ግንኙነታችን ተበላሽቶ ነው? ከአላህ ጋር አላቃው ያመቻቸሰው ከሰዎች መካከል አላቃው ያሳምርለታል ከተባለ ከሰዎች ጋር አላቃው ከተበላሸ ከአላህ ጋር ያለው ሻክሯል ማለት ነው። ለምን ከአላህ ጋር ያለው ግንኙነት አይታይም? ከሰው ጋር ያለው ግንኙነት ግን ይታያል። በመበላሸቱ ምክንያት ውስጥህን አስተካክል ይባላል። ومن عمل لآخرته ይባባሉ ነበር ቀደምት እስልምና አባቶቻችን። ለአኺራው የሚሰራ ሰው ከፋሁ አላሁ አምራ የዱንያው ነገር አላህ Subhanahu Wa Ta'ala ይሆነዋል الله هنا حلوه يلوال جبرت ازوان ان شاء الله درس سيقرس يتقربكوني نو مبرارات يمتفلقيو ويم يمتفلقو نجر كاله درشالو ابشر ابشر ان شاء الله ملس اجي تاوط الله جبرتوانم زينتم زينتم كي حجاب ارغالچ حجاب اوردولات ان شاء الله اجوا بيچا اوردوت ومن عمل لاخرته لاخره يمسرا سو يزي عالم الدنيا قداي ساسچنقو اسوك يا حبيبي ان شاء الله ابشر يا عالم الدنيا سايحون يا اخره قداي يمياسچنقو سو كفاه الله الله يبقوال امر دنياه يا دنيا قداي سو كله بدنيا لمن ينغلاطال سبحان الله عند عند غزي ለኛ የተፈጠረ ነገር ፍለጋ እንሄዳለን። ላንተ ይሁን እኮ ወደ አንተ እንጂ ወደ ማንም አይሄድም። አንተ ግን የተፈጠርክለት ዓላማ አለ። وما خلقت الجن والانس الا ليعبدون وما خلقت الجن والانس الا ليعبدون ሰዎችም ሆኑ አጋንንቶች እኔን ለመገዛት እንጂ ለማንም አልፈጠርኳቸው ማለት አይደለም። እኛ የተፈጠርንለት ዓላማ አለ። ምንድነው? ኢባደቱላህ አላህን መገዛት። ኢባዳ ምንድነው? ኩሉ ማ ይحبه الله ويرضاه من الاقوال والافعال الظاهره والباطنه ውስጣዊም ሆነ ውጫዊ እንቅስቃሴዎች አላህ የሚወዳቸው ነገራቶች ሁሉ ኢባዳ የሚለው ስያሜ ውስጥ ይካተታሉ። አላህ የሚወደው ለማከናወን ነው የተፈጠረው አይደል? አላህ ምን ይወዳል? አላህ ምን ይጠላል? የሚለው ያሰብን ብቻ አላህ የሚወደው ይሰራል። አላህ የሚጠላው ከራቅን የዱንያው ጉዳይ አላህ ዱንያ በሙሉ አለ ለኛ ነው የተፈጠረችው። ለማን? አላህ ለሚገዙ ሰዎች። አላህ ምን አለ? هو الذي خلق لكم ما في الارض جميعا هو الذي አላህ ብሎ ማለት ያ ነው። ኸም ለናንተ የፈጠረላችሁ ማ ፊል አርድ جميعًا በመድር ላይ ያሉ በሙሉ ተራራውም አፈሩም ውሃውም ዛፉም እንስሳውም በሙሉ ለናንተ ነው የፈጠርኩላችኋል። ወርቁም ብሩም የሚበላውም የሚጠጣው طيب እኛንስ ለማን ፈጠረን? እሱን እንድንገዛ። ዒባዳ ወዴት አደረግነው? ወደ ጀርባችን። ለኛ የተፈጠረው ወዴት አደረግነው? ወደ ፊት ለፊታችን። ሱብሃንአላህ። ሐዲሱ ጋር አያይዙት እንግዲህ። የቀደምት የእስልምና አባቶቻችን ሲመካከሩበት የነበረ ምንድነው? ወመን አሚለ ሊአኺራቲሂ ለአኺራው የሚሰራ ሰው ከፋሁ ላሁ አምረ ዱንያ፣ የዱንያው ጉዳይ አላህ ይበቃዋል አደለ? ነቢያችንስ ዓለይሂ ሰላቱ ወሰላም ምን ብለዋል? መን ካነ ሀሙሁ አዱንያ መን ካነ ሀሙሁ ልአኺረተ ጀመዐ ላሁ ለሁ ሸምለህ ወጀዐለ ግናሁ ፊ ቀልቢህ ወአተትሁ ዱንያ ወህየ ራጊማ። ጭንቀቱ በሙሉ ለአኺራው ያደረገ ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ጀመዐ ላሁ ሸምለህ፣ ነገረ መናው ሁሉ አላህ ይሰበስብለታል አሉ። ነገረ መናው የተሰበሰበ ይሆናል። የቤቱ ጉዳይ፣ የዱንያው ጉዳይ፣ የሰላሙ ጉዳይ፣ የአኗኗሩ ጉዳይ አላህ የተሰባሰበ ያደርግለታል፣ የተሰባሰበ ያደርግለታል። ጀመዐ ላሁ ለሁ ሸምለህ ወጀዐለ ግናሁ ፊ ቀልቢህ፣ ሀብቱ ደግሞ ልቡ ላይ ያደርግለታል። ሀብቱ ገንዘብ ላይ የሆነ ሰው እስቲል እየተጨነቀ ነው የሚኖረው። ሀብታሞችም ራሱ ይጨነቃሉ እኮ። ቢሊዮነር የሆኑ ሰዎች እንዳልደኸይ ብሎ በመጨነቅ እድሜ ልኩ ሳይረጋጋ ነው የሚሞተው። ሳይረጋጋ ኑሮ ሳይረጋጋ ይሞታል። ወላኪን ሀብቱ በልቡ ውስጥ የተደረገለት ሰው ኖረውም አልኖረውም ሁሌ ደስታ ነው። ኖረውም አልኖረውም ሁሌም ደስታ ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ጀመዐ ላሁ ሸምለህ ወጀዐለ ግናሁ ፊ ቀልቢሂ፣ ቀልቡ ውስጥ ያደርግለታል ሀብቱ። ወአተትሁ አዱንያ ወህየ ራጊማ፣ ዱንያም ሳትወድ በግድ ተገዳ ትመጣለች። የታባቷ ትሄዳለች። ለምንድን ነው የምትገደደው? መጀመሪያውኑ የተፈጠረችው ለሱ አይደል እንዴ? የታባቷ ትሄዳለች? ዱንያ ወዴት ትሄዳለች? ግን እኛ በአሁኑ ሰዓት እስቲ እንሳፉን እንነጋገርና እኔና እናንተ ከሀገር ለሀገር እየተሽከረከርን ያለ ነው እስልምናን ለመማር ነው ወይምስ ለአኼራችን ለመስራት ነው? ነው ዱንያ ፍለጋ? ዱንያ ፍለጋ፣ ከዱንያም ዱንያ። ለዱንያ ስንል ባህር አቆራርጠን ስንትና ስንት ውሸት ቀባጥረን ምን ብለን አገራችን ለቀን በየቦታው ስንንከራተት እንኖራለን። የተፈጠርንለት ዓላማ ስንረሳና ስንተው ምን ቅጣት አመጣብን አላህ ሱብሓነሁ ወተዓላ? ወመን ካነት ዱንያ ሐመሁ፣ ጭንቀቱስ ዱንያ ያደረገ ሰው አሉ ዓለይሂ ሰላቱ ወሰላም፣ ሸተተ ላሁ ሸምለህ፣ ነገረ መናው የተበታተነ ያደርገዋል። ከሚስቱ ጋር መገናኘት መግባባት ያቅተዋል። ከልጆቹ ጋር አይገናኝ። እነሱ ትምህርት ቤት ሲሄዱ እሱ ስራ ይሄዳል። እሱ ከስራ ሲመለስ እነሱ ተኝተዋል። አንዳንዶቹ እኮ ወር ሁለት ወር ሁሉ ሳይገናኙ ይከርማሉ። በተለይ ሁለት ስራ ያለው ሰው ሸተተ ላሁ ሸምላ፣ ነገረ መናው ሁሉ የተበታተነ ያደርገዋል። ከቤተሰቡ ተለይቷል። አባት እናቱ አያይ፣ ወንድሙ አጎቱ አክስቱ የለም። ብቻው ነው የሚኖረው። ከሚስቱ ጋር እንኳን አብሮ አይኖርም። ከልጆቹ ጋርም አብሮ አይኖርም። ብቻው ነው የሚኖረው። ምናልባት አላህ አድሎት ዊከንድ ላይ እረፍት የሆነ ሰው ሊኖር ይችላል፣ ቅዳሜና እሁድ ያኔ ቢገናኙ ነው እንጂ አንዳንዴ በደብዳቤ ነው የሚገናኙት። ወጥ እንደዚህ እንደዚህ ትችልሃለሁና ብላ፣ ወይም በቴሌፎን ወይም በቴክስት ወጥ አሙቀህ ብላ ተብሎ ይባላል፣ ወይም አሙቀሽ ቢ ይባላል። ኸላስ አይገናኙም። እኔ ሄጃለሁ፣ ልጁ ከነገለ ጋር ትቸዋለሁ፣ ወይም ዴይኬር ላይ ትቸዋለሁና ተቀበለው ተቀበዩ ተባብለው ሄጃለሁኝና ነገለ ጋር ትቸዋለሁ። ኸላስ እድሜ ልካቸው እንደዛ። ለምን? ለዱንያ። አላህ ሱብሓነሁ ነቢዩ ሰለላሁ ዐለይሂ ወሰለም ያሉት እውነት ሆና መን ካነ ሐሙሁ አዱንያ፣ ጭንቀቱ ዱንያን ያደረገ ሰው ሸተተ ላሁ አምራህ፣ ነገረ መናው ሁሉ ይበታትነዋል። ወጀዐለ ፈቅረሁ በይነ ዐይነይህ፣ ድህነቱም ከሁለት አይኑ መካከል ያረጋታል። የሁለት አይኑ ማረፊያ ሁልጊዜ ገንዘብም አግኝቶ አጥቶም ጭንቀት ነው። ሀብታምም እንዳልደኸይ ብሎ ይጨነቃል። ኸውፉ ልፈቅሪ ፈቅሩን ይላሉ። ድህነትን መፍራት ራሱ የቻለ ድህነት ነው ይባላል። ሀብት እያለው ድህነት ከፈራ ደህይቷል ሰውየው። ድህነት እንዳልፈራ ብሎ ምግብ የለ መንደፍ የለ በቃ ኸላስ ሁልጊዜ እንደተጨነቀ ይኖራል። ሸተተ ላሁ አምራህ፣ ነገረ መናው ተበታትኗል። ከቤተሰቡ ጋር አብሮ የለም፣ ከሚስቱ ከልጁ አብሮ የለም። وجعل فقره بين عينيه بزالا ياغنيو غنزب اركاك السطو دهنتو يهولت عينو معرف يادرغو بيت على الله. وعليكم السلام ورحمة الله وبركاته أبو أنيس. ولم تأته من الدنيا إلا ما كتب له، ولم يأته من الدنيا إلا ما كتب له كدنيا دقمو الله يسعف اللتنجي سوية ويلفاو يهلا ياكين بز بس ياتلي التكستك استتال لبالفو ينقرون عندو تاكسي لمقزات حيراس أسايتنج أبيتو سايقبا تاكسي وست يادر باجر جزي وست يتاكسي واقع شفنو كمول لابو حالات اموت باجر جزي وست بمتوشي وچي ميكوتر جنزب سياغين حيراس أتسرتو بزاوت اموت مقبن دل بوايبلا عيتنيا مكينا ولايتن الشلب بيالغال كل سيمتا ودياونو تنستو مبررنو عند جزي كل ما تولت يرو تيال انديو بقدر ودكار يجزاو تاكسي ساي سرابت يسبس سبو جنزب ساي بلاو بزاو موت الله سبحانه وتعالى يتبكننا الله سبحانه وتعالى چنكتو دنيا يادرقسو دهنت كهولت عينو مكاكل اندم ياسكم متبت نبياتنا عليه الصلاة والسلام تناقروال انقراو قدمتي اسلم الناباتو تشاكين سيم مكاكرو والو سفيان بن عيينة ابن أبي الدنيا في كتاب الإخلاص اندزقبوت مالتنو لآخرة ويسرسو يدنيا وقداي الله هنا وال بلا وال والله سبحانه وتعالى يستكاكل لنا فعلم تهوك لنا أن القلب إذا صلح بالإيمان قلب بإيمان كتستكاكلنا كامارة صلح الجسد بالإسلام تملكته يا إيماننا يا إسلام يا إحسان علاقة وتكتاتر حديث جبريل عليه السلام جبريل متتو نبياتنا يتأيك عمر بن الخطاب استلال لفود مالتنا نبياتنا يتأيك بخارنا مسلم لا يتزكب نبيو يملسو مجمرة جبريل يتأيك وتياك ما الإسلام اسلمنا من دنوالة اسلمنا تنتنو نقروت إيمان من دنوال إيمان النقروت إحسان من دنوال إحسان النقروت سلا أشرات الساعة نقروت مجرش علي تنستو هيدي هيدو فلقوا اللي يالو صحابة وشالا قين يتمان دان روج صوستك أنمولو فلقا سينكراتتو كرمو يمتوال فلبيثتو مليا عند صوستك أن قويهنا ودى نبيات جنسي هيد على جنيا شوت من قداوالو النبي صلى الله عليه وسلم على جنيا نو لم هونو تاوقوال لا أنت عمر على النبي صلى الله عليه وسلم أنا وقوم أنت الله ملك تنيا الله نا الله ملك تنيا يوكو تنجي جبريل كونو دينا شو لي استمر شو متالو دينا شن من دنو دينا شن مرتبط بين إيمان القلب وأعمال الظاهر والإخلاص لله سبحانه وتعالى وهي الإحسان أعمال الظاهر أن أعمال القلب وهو الإيمان يتساسر مهناتكم أعمال الظاهرة بأعمال القلب تساسر وسنكساكس ودقمو علاقاتكم كونكشنو كالله قارنو ميازو إخلاص بزوري عالو سوج عتيواتكم سون دال الله درقن النقزاستي صلاة سنسجد سون دال الله درقن النسجد الله بميودو ملكو سنسجد يسو فلا يكون الإخلاص إخلاصا حتى يستوي المدح والذم عند المرء إخلاص إخلاص يمي السنيو كأند سو زند تجتنا مقسا أكل بكل عين كالاي ترقم اللوم إخلاص يمي بالي اللوم جزاك الله خيرا ما نندان تنديوان تبات نور نورو جل ما وطن نبرا سيبال دارتم يمي النفاس أقرم يمي قوم كهونا يهسوي إخلاص يمي بالي اللوم لا جروهم لبهم ما تستولى ندزي عينته نكجر اندغنا دغمو بالله عباده لاي سنقوم اللهن سننا ملك سو يميتچن كهونه سننا حي سننا درك سو يميتچن كهونه من لا درك سو على اسكمط علي عندانوچو سيماچو سياسرزمو زنجرو مسلك سيرواچو ملچ ادرغو لاچتو تكوس دابو اسمسلو يمطال عندو عند الشيخ زند هنا سيمو ما شاء الله ده سيميل سيمي نبرونا تنش قويتو ملج عادر قولاج تتمتا لا حول ولا قوة إلا بالله منك كهسيلوت اي شماق اللي مسلك قالوا اني سيلاجو انا بالتيت ممسل الشالح على الود አላህ ስብሓነሁ ወተዓላ ወንድ አድርጎ ፈጥሮ ሽማግሌ ብትመስል ምን አለበት? ባልቴት ከምትመስል ባልቴት እንግዲህ ስም የላትም አይደል እንዴ? እናትህ ከምትመስል አባትህን ብትመስልስ? አላህ ወንድ አድርጎ ፈጥሮ የለም እንዳሉ። ሱብሓነላህ። አንድን ነገር ስንሰራ ሰው ምን ይለኛል የሚለው ወደ ጎን እንተው፣ ተውት፣ እንዲያውም አትስሙት። ለአላህ ብሎ ሰርቶታል የሚባለው ሰው ሲያሞግሰውም ሰው ሲተቸውም በኩል አይን የሚያይ ሰው ነው። ሰው ሲተቸው እኛ እነከል እንዲህ እያሉ እንዴት ብለን እንሰራለን፣ እንዲህ እያሉ እንዴት አድርገን እንሰራለን እያለ የሚል ከሆነ እንደገና ዒባዳ ሲያደርግ ደግሞ ማን እንዳንተ ማን እንዳንተ ሲሉ ሞቅ ብሎት የሚንቀሳቀስ ከሆነ እኽላስ የለውም፣ እኽላስ የለውም። ስለዚህ አዕማሉ ዛሂራ ሙርተቢጠቱን ቢአዕማል ልቀልብ ወሁወ ልኢማን። አዕማሉ ዛሂራ ሂየ ልእስላም አው ቢዕባረት ልኡኽራ ሂየ ልዒባዳ ኩሉ ማ ዩሕቡሁ ላሁ ወየርዳህ من الأعمال الظاهرة والباطنة مرتبطة بالإيمان كإيمان قار يتساسروا ناتشو الله ميوداتشو سراو سنسرا كإيمان قار تساسروا سنسرا تشو دقمو إخلاص قار يتيازوا ناتشو كالله قار إحساني متال والله حديث جبريل بس تمج الرشا نبي صلى الله عليه وسلم من دالتاو قال ناتشو إنه جبريل جبريل كونو جبريل كونو سيلو አሉና አታኩም ዩዓሊመኩም ዲነኩም ዲናችሁ ሊያስተምራችሁ መጥተነዋል። አዲኑ ሁወ ልእስላም አዲኑ ሁወ ልኢማን አዲኑ ሁወ ልእሕሳን ሶስቱ ናቸው። እንግዲህ ዓልቅ አልእስላም ብልኢማን ወልኢማን ብልእኽላስ ብልእሕሳን። ጠይብ የዱሉ فعلم أن القلب إذا صلح بالإيمان صلح الجسد بالإسلام وهو من الإيمان. يدل على ذلك أنه قال في حديث جبرائيل هذا جبريل جاءكم يعلمكم دينكم على النبي صلى الله عليه وسلم فجعل الدين ديننا درق النبي صلى الله عليه وسلم هو الإسلام والإيمان والإحسان سوستو عند الله كتكسبها لا دين مالتي هنو أمة سبال ይህንን የምታከናውና የምታንቀሳቀስ ኡማ ነው የምንፈልገው። ኑእሚኑ ቢባዕድን ወነክፍሩ ቢባዕድን፣ የሚመች የሚመቸውን እንሰራዋለን፣ የሚከብድ የሚከብደው አላህ አፉ ይበለን እየተባለ የሚከድ መሆን የለበትም። ሁላችንም አንድ አይነት አንድ ወጥ ከሆን ወላሂ በላኡም ይቀንሳል። በላ የሚመጣው የሚታዘዘው ፍቃድ የሚፈቀድለት ከአላህ ዘንድ ስለሆነ። ሁለተኛ ደግሞ እዚህ ሀገር የምትኖሩ ሰዎች ሲክ የሚባሉ ሰዎች አሉ። ሲክ የሚባሉ እምነት ያላቸው ጥምጣማቸውም ጾግራቸውም ጺማቸውም እንዳስረዘሙ ናቸው። ማንም የሚተናኮላቸው የለም። አንዳንድ ጊዜ ያ ሱና የነቢያችን ሰለላሁ ዐለይሂ ወሰለም መንገድ እስልምና ነው። አዎ ሽበት አለኝ፣ ሽበቴ እንዳይታይ ጺሜ አላስረዝምም፣ ተረሪስት እንዳይሉኝ ሱሪ አላሳጥርም፣ ጀለብያ አላሳጥርም የሚባል ሁሉ ወደ ጎን እንተው። እስልምናችን ይወደዋል አይወደውም? ይወደዋል። ኸላስ ስራው ሰው የፈለገ ይበል። እህቴ ጅልባብሽ ስታረጊ ሒጃብሽ ስታረጊ አላህ ይወደዋል አይወደውም? ይወደዋል። በቃ እሱ ብቻ ነው ማየት ያለብን። ሰው ምን ይለኛል? ትላንትና እንዲህ ነበረች፣ ዛሬ እንዲህ ሆነች። ሁ ኬርስ። ያ አላህ አላህ ያግራለን። ወላሂ እስልምና ሀብት ነው። እስልምና ውበት ነው። እስልምና ሽልማት ነው። ላወቀው ሰው ኖረን ውበታችን እስልምናችን ነው። የትም ቦታ ብንሄድ ከአላህ ጋር አላቃው አሳምሮ የሚሄድ ሰው ሞትን የሚፈራ ይመስላችኋል? አይፈራም። ለምን ነበር ሰሓባዎች ጦር ሜዳ ሲገቡ አንተ ወደ ኋላ ሁን እኔ ሸሂድ ልሁን የሚሉት? አላህ ጋር ልገናኝ እኮ ነው፣ አላህ በሚወደው መልኩ እያሉ እኮ ነው አይደል እንዴ? አንድ ሙእሚን ሃይማኖቱ ካመነበትና ትክክል ነው ብሎ ካመነበት ለመተግበር አይከብደውም። طيب هو الاسلام والايمان والاحسان فتبين ግልጽ ሆነልን እንግዲያው ان ديننا هايمانوتاچين يجمع الثلاثه ሶስት ነገራቶች ያካተተ ነው። ሶስት ነገር ያካተተ ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሶስት ነገር ያካተተ ነው። የጅማዑ ሰላሳተ ይሰበስባል። ላኪን ሁወ ደረጃቱን ሰላት፣ ሶስት ደረጃዎች አሉት። አንድ ሰው ሙስሊም ነው፣ ከዛ በኋላ ሙእሚን ነው፣ ከዛም በኋላ ሙሕሲን ከማ ቃለ አላሁ ተዓላ ثُمَّ أَوْرَثْنَا الْكِتَابَ الَّذِينَ اصْطَفَيْنَا مِنْ عِبَادِنَا فَمِنْهُمْ ظَالِمٌ لِنَفْسِهِ وَمِنْهُمْ مُقْتَصِدٌ وَمِنْهُمْ سَابِقٌ بِالْخَيْرَاتِ وَالْمُقْتَصِدُ وَالسَّابِقُ كِلَاهُمَا يَدْخُلُ الْجَنَّةَ بِلَا عُقُوبَةٍ بِخِلَافِ الظَّالِمِ لِنَفْسِهِ وَهَكَذَا مَنْ أَتَى بِالْإِسْلَامِ الظَّاهِرِ مَعَ تَصْدِيقِ الْقَلْبِ لَكِنْ لَمْ يَقُمْ بِمَا يَجِبُ عَلَيْهِ مِنَ الْإِيمَانِ الْبَاطِنِ فإنه معرض للوعيد كما سيأتي بيانه إن شاء الله تعالى. الله سبحانه وتعالى من قال ثم أورثنا الكتاب كذا مصحفاتنا ورسن ستناتشو الذين للنزا سوج اصطفينا يمرتناتشو من عبادنا كبارو تشاتشين يمرتناتشو مصحفاتنا ستناتشو فمنهم كالنس مكاكل كمؤمنوش مكاكل نوغدي ظالم لنفسه راسون يبدل سوال معصية لا يودكو ويم قديتاو ملو بملو سايفة سمكارتو مسلم نوكن مسلم ظالم لنفسه and ومنهم مقتصد للان يوم مقتصد مكاكلن يو قزو يميقواز قديتاو نموالتوال حرام كتدر رقبت رقوال مكاكلن يو قزو يزو يميقوازن ومنهم سابق بالخيرات ሶስተኛው ደግሞ ሙህሲን የሚባለው ነው። መልካም ነገራቶች ላይ የሚሽቀዳደም ምን ይሉኛል ምናምን ነገር ብሎ ነገር የለም። ኸይር ከተባለ ጣር ይበራል ይዘላል፣ እሱ ሙህሲን ነው። አላህም በሶስቱ መልኩ አስቀምጧቸዋል። ላኪን والمقتصد والسابق كلاهما يدخل الجنه بلا عقوبه مقتصد ان سابق بالخيرات ያለ ምንም ቅጣት ወደ ጀነት ይገባሉ። ለምን? አልሙቅተሲድ ሁወ አልሙእሚን ሙእሚን ነው። አስለሐ ቀልበሁ ሊአዕማል ዛሂራ ወልሙሕሲን ዛደ ደረጀትን ዓላ ደረጃ ከአንድ ደረጃ አንድ ደረጃ ጨመረ። ጠይብ وهكذا من اتى بالاسلام الظاهر والمقتصد والسابق كلاهما يدخل الجنه بخلاف الظالمين نفسه وهكذا من اتى بالاسلام الظاهر مع تصديق القلب كالوام نبته የእስልምና ገጽታዎች ዛሂር የሆኑ ገጽታዎች አንቀሳቅሷል። ላኪን ለም የቁም ቢማ የጅቡ ዓለይህ ግዴታውን አልተወጣም። ምን አልኢማን አልባጢኒ ውስጣዊ የሆነ ኢማን ፈኢነሁ ሙዓረዱን ሊልወዒድ ከማ ሰየቲ በያንሁ እንሻ አላሁ ተዓላ በግልጽ ይቀመጥልናል ይላል። ወአማ ልእሕሳኑ እሕሳን የሚባለው ፈሁወ አዓሙ ምን ጅሃቲ ነፍሲሂ በራሱ በኩል ሲታይ ከሁሉም ጠቅለል ያለ ነው። አንድ ሰው ሙሕሲን ነው ከተባለ at the same time huwa muslimun mu'min fala yablughu darajat al-ihsan illa ba'da bulughihi ila darajat al-islam wal-iman muslim huno wichawi gezetawoch inkisqase woch ankesaqso mu'min huno wustawi amelekaketuna qalbu ka allah gar amechashito yeminkesaqesaw muhsin ya'budu allah ka annahu yarah አላህን እንደሚያይ ሆኖ ፊት ለፊት እንደቆመ ሆኖ አላህን የሚገዛ ነው። እንግዲያው ሙህሲን ምን ጂሃቲ ነፍሲ በራሱ በኩል ሲታይ አዕም ከሌሎቹ ሌሎችንም ያካተተ ነው። ወአኸሱ ለየት ያለ ነው ደግሞ فهو اعم من جهات نفسه واخص من جهات اصحابه በሌሎቹ በኩል ሲታይ ደግሞ ለየት ያለ ነው። ለምን? የተለዩ ክራይቴሪያ ማሟላት አለበት። أي يعبد الله كأنه يراه يميلو سنالو أخص ليت يعلنو من الإيمان والإيمان أعم من جهة نفسه براسو بكل ستة إيمان دقمو يتكلل عندنا قر تكلل وعن إسلام تكلل وعن وأخص من جهة أصحابه من الإسلام كإسلام دموت النش ليت لان فالإحسان يدخل فيه الإيمان والإيمان يدخل فيه الإسلام مؤمن كتبالة at the same time مسلم منه محسن كتبالة دقمو مؤمن مسلم يمنو ياتكالل والمؤمنون أخص من المسلمين وهذا كما يقال في الرسالة والنبوة رسول إن نبي يميلو ليون يالو ندمي تاوكونا رسول يميلو فكل رسول نبي وليس كل نبي رسول ندمي بالو نبي يتبالو هلو رسول عيد اللم رسول يتبالو جن نبينا لمن يعني نبوة قبل الرسالة وأما الرسالة بعد النبوة رسالة درجة مجمّر سلهونا مالتنا طيب نبوة رسالة لا يالو فالنبوة داخلة في الرسالة نبوة داخلة في الرسالة فكل رسول رسول كناتشو كتبانا at the same time نبي يمناتشو نبوة يمتبالوا رسالة واستتكات تتالج والرسالة أعم من جهة نفسها وأخص من جهة أهلها رسالة براسوا بكل ست تاي بوستو آيازتشو نبوة سلالة تكلاي نج بأجرالس بكل سنات رقمو ليتيا نج نج فكل رسول نبي وليس كل رسول وليس كل نبي رسولا فالأنبياء عم والنبوة نفسها جزء من الرسالة فالرسالة تتناول النبوة وغيرها بخلاف النبوة فإنها لا تتناول الرسالة والنبي صلى الله عليه وسلم فسر الإسلام والإيمان بما أجاب به كما يجاب عن المحدود بالحد حد يمبالو عند النجر يمتنتنبتنو ليان داندو فن ويم أوكت أسر يهونو مقبيا وشارلوت علماء مصطلح الحديث لاي سيسكمتو إن مبادئ كل فن عشرة الحد والموضوع ثم الثمرة وفضله ونسبة والواضع والاسم الاستمداد حكم الشارع يعني ما بتاكلو ييان داندو أوكت مقبيا أسر يهونو تنتاني وشارلو حد يميبالو مقلجاو لمسالي حديث حديث لاي كتب عليه ما معنى الحديث ما هو الحديث بلوك تيك عندسو هذا يسمى حد حد قدب ويمدقمو السنة من دنو أبو أنيس كالكن أبو أنيس مالت من دنو كتب عليه أبو أنيس ما سونو كهبشا يمتا سودان ينبرة سياتل يمنور تبلو يمبرار حد يبالل نبياتنا عليه الصلاة والسلام جبريل عليه السلام متتو اسلمنا من دنو ايمان من دنو احسان من دنو بلو سيطيقاتو جبريل عليه السلام فسر الاسلام والايمان بما اجاب به نبي عليه الصلاة والسلام بسدتو تاملالس كما يجاب عن المحدود بالحد قدب ويم يمي برارا نقر بما برار ياوج اندمي برارا هلو نبيهم عليه الصلاة والسلام اسلمنا ان ايمان احسان ابرار توال اذا قيل مثلا ما كذا انده مالت من مالت نو سبال قيل كذا وكذا انده مالت ما انده انده انده انده كونو تبلو يمي بالو ما كذا انده مالت من دنو يمي بالو محدود يبالال قيل كذا وكذا وكذا دين دين دين دين دين دين مالتنا ويمي بالو رقمو حد يمي بالو سيامي ما براريا مقلج أمالتنا كما في الحديث الصحيح لما قيل ما الغيبة غيبة رقمو من دنو تبلو ستايك قال ذكرك أخاك بما يكره غيبة محدود ذكرك أخاك حد ما براريا مقلج أمالتنا غيبة حميت من دنو سيلو واندمهن بما يودو نقر واندمهن مبادئ العشرة سلامة ييان دان دؤوكت مبادئ علم النحو ومبادئ علم الصرف ومبادئ علم البلاغة ومبادئ علم المنطق ومبادئ علم العروض ومبادئ علم الحديث ومبادئ علم التفسير ومبادئ علم الفقه ومبادئ علم الحساب يمي بال أوكت هلو أسرع لوت مثلا قل ما هو الحديث الكن حديث من دنو الكن هذا هو المحدود الحديث هو المحدود مقلتش أي مفلقنه أقول لك في الحد حد مالت مقلج أساسات الحديث هو أقوال وأفعال وأحوال رسول الله صلى الله عليه وسلم ينبياتين صلى الله عليه وسلم نققراتهم سراتهم لمناتهم نو ما معنى علم النحو على كين مثلا نحو من دنو ستلي هو علم يعرف به أواخر الكلم من جهة الإعراب والبناء بيقل صلو نحو ما بلو مالت يكالاتوش مجرشاتو يمي التاوك أبتنو من جهة الإعراب والبناء هل هو معرب أو أم هو مبني مبني ينو إعراب مكبن نبي سابر الرانجري يا إن أبو أنيس انتنو مالتنو إن أبو أنيس يتشانو كبت إن ذا سيبال حد إن محدود يبالا مبادئ العشرة إن شاء الله ليلا قزينا أتشوالن ليلا أبو تاس النقابة مالتنو إن شاء الله أسفل لاجينو أسفل لاجينو يعني دعوكت إن دتاوكي أدرقهال يمن مارو تمرت من دنو بله كرمز قجت إن دتادرق كذا وتاسين كرأس وتاه لما لا تيامتشها المبادئ العشرة يتمارسوا مبادئ العشرة لكل موكت أسفل لاجينا شو إن شاء الله ناتشو لنا عندكن كدام تكتلون تبكو ما أثروا نبي عليه الصلاة والسلام ما الغيبة سبالو الغيبة ذكرك أخاك بما يكرهه الغيبة هو المحدود ذكرك أخاك هو الحد حد يمي بالو ما برار يا مقلت جاي مي بالو نجي وندمهن ما وساته السب مي تلاو أرأيت إن كان في أخي ما أقول تياكي وم أتبكو تياكي كونجو كتك اسمال اندمي بالو باقرين يا بابا أتبكو تياكي كونجو كتك اسمال بعقل عقول ولسان سؤول تياكي هنا بتقام تياكي يمي أبزا ملاسنا سيف يمي أدرك جنك الله تهلو سو وكتي سب السبال ذكرك أخاك بما يكره وندمهن بميت ألو ما انساتوا أرأيت إن كان في أخي ما أقول يملو نقرب وندمي لا يالك ونس وندمي شورا الرانو شورا الرابي يكالكو نس وندمي اندزنو يعني ما أمه مالتنو وإن لم يكن فيه فقد بهدته يالي اللبت ما كوهون لتفك بتنجا أمه وايد اللب ليلة درجة وستتقبال هذا الدس نقراتو شكريت هذا الركتب لا تتيقال وفي الحديث الآخر بل لم حديث نبي صلى الله عليه وسلم الكبر كبر كراتي ميبالو كونجو ملبس كونجو مبلات كونجو كونجو مكينا من دات سايهون بطر الحق وغمط الناس أونتنا على مكة بلنا سواتين زك أدرقو من ملكت مانن داني مالت يهينو ببزوة تلدك بشتاني مانن داني كل ميني تكتا يهون يميل سو سيبزا كل مي بتاتنا مانن دانتا كهونا جن أنت يالله ماني يمي بالكال خلوم تسمامتو يعني تواضو عدرقو توادو تفاكرو جماعا مسرطو من كساكس يتشلا مانن داني سيمتان اني يالو أنت لتناكر اني يالو أنت لتستمر اني يالو أنت لتمرا كتبالة شكرو تبلاش نقر ولو تبلاش يهونو شكراتين مچم شكراتين نكانا كايا درقنا نهيدنا مجرش علي كاوكنا وكل لاتشنم لو الثاني الله يبقى أننا لو الثاني سن درس بمكاك لاتشن يالو قدبو تشهلو اند جرمنو تش فلاقو تاتشن جنتنا يما لاو قوبو تاك بوني جرمنو تش دلدي ياتشو أفرسو هلتهنا هلتين برو عندهنا والي بالا فلاقو تاتشن ينجرم يالاقو تاك با طيب إن نبينا عليه الصلاة والسلام أبرار توال إسلام إيمان إحسان وسنذكر إن شاء الله تعالى سبب تنوع أجوبته وإنها كلها حق يا نبينا عليه الصلاة والسلام إياكي ما الإسلام إسلمنا من دنو سلواتجو بتلي أي ملسنا يسدو تارلا لجبريل من لسوت ليلا لليلا يلي من لسوت ليلا يا ترقمو من دنو يمي يا أزنا قرال لو ويمس اندقيتش التدرقو يقوسا لا يعني سبحان الله ابن الصلاح يمي بالو تلك عالم ناتشو بتقام يحديث مهور ناتشو مچم مسلموچ دکاموچ سلوهون اندن ابن الصلاح يمسلو عالموچ اناوقاچو يهونال ابن الصلاح ما اناچو بيي بتيك منالباتم 10 سوچ ايهون ملس ميسرن ابن الصلاح تلاك عالم ناتشو بتلي بتلي بحديث بتلي بعلم الرجال لاي ان اني شيخ حديث وسط كلت حديثك يميقاتشو قالو يميلين سو يامتالين يارو عند ما تاقين يمالو كلهم تسسر اللاتشو نجرجن يوك اتاكين هوني تاي تقدم اسلو هنا وچاوي قصة هايتن يتقاتشي مثلا لال يامتالين يارو السمنة والله إن شاء الله تعالى نبينا عليه الصلاة والسلام ما الإسلام ما الإيمان تبلو تتأيكم لست تتملى شتلي يسيهون من أجل أن يوبلن النبي والله إن شاء الله تعالى ولكن المقصود أن قوله صلى الله عليه وسلم بني الإسلام على خمس كقوله الإسلام هو الخمس الزلاي إننا نسأل إن شاء الله المقصود بني الإسلام إسلامنا تكبول على خمسين بأمس تنقرات وشلاي حدنا محدود عدرقين كوسدنو بزوق رايم يقاب بني قرات وشلاي أمس تنقرات وشلاي تقن بتوال إسلامنا تبال أمس تنقرات وشلاي إسلامنا من دنو مجمرة با لا إله إلا الله محمد رسول الله إنا إقامة الصلاة إيتاء الزكاة صوم رمضان حج البيت لاي يتقن بابا شوناتشو اسلم الناس من دنو كتب على الليلة متتو الزالة يميقنا بانو ويمس السراسونو لميلو اسكن ما براريو بميقتلو تمرتاتشن انما روالن وهذا وبالله التوفيق جعلنا الله مع الذين يستمعون القول فيتبعون أحسنه وإن شاء الله تعالى كتابو إياياتشو مكتاتل لما اتفلقوا سوج فقه الإيمان للإمام ابن تيمية رحمة الله تعالى عليه تهذيب وتعليق الشيخ زهير الشفيق زهير الشفيق يمي بالو تعليق هذا الرقبات فقه الإيمان ويم فقه السنة بمي بال كهولتو بهولتو يترال بقربو يا سيات الجماعة وج أصول الثلاثة كترسن بوهالا بكت أين يمن مارو كتابنا ببالتكم روب روب يتلالفال ب لما سدقمو كدامي كدامي ما تايم التلالف كتابنا إن شاء الله تعالى إزاري ودرسات كن الزيلاي ناكو مالن الله سمتو بتقبار أولو بتقبار يوالوتم لا الله بيتشا بلو سرتو إخلاص يالو أدرقو يوم القيامة يلاك أكفياك مكفلاتشو دقاق الله باروش اندي أدرقن يلمن كن الله بدنيا لاي بزي ملكون دس بس بن هلو يوم الكيامة دقمو جنة لاي يتدستنا يتنفلاسسو اندي يوم الله سبحانه وتعالى يتنازعون كأسا بمكاكلات جو يميت الطبت كبايا عندو عندون ينتك ايزنا نالو يتك امامو ايزنا نقاقيا الله باروش اندي ادرقن ألمنا والله الله سبحانه وتعالى من يتاكين بدنيا عز وكرامة الله سبحانه وتعالى يستن يوم القيامة عز وكرامة واجتماع تحت راية لا إله إلا الله في عرصات القيامة مع حبيبنا محمد صلى الله عليه وسلم وأبينا إبراهيم وسائر الأنبياء والمرسلين عليهم الصلاة وأزكى السلام والسلام عليكم ورحمة الله وبركاته من الردو عند سو بيساراو هاجر مياغين يبت بيساراو جن وانجل ما يتصاف بتنا ميمس انجل يسونا قدي تاو تشالو اينا لمسالي انسيد انيا صلاة سنة مسكت بور سوستي مزعوم سنيو هاموس مزعوم شاوان شاوان مزعوم لسراو عجر اللو لسراو وانجل يتصاف انجل الرسول صلى الله عليه وسلم سنة مكة القديتة يميون سنة وشلم ولمسالي سيتو تجاب قديتة عندها اللبن لون دوش سلال لبابس بقرآن استنى بهادي سنة سنة تتأكسالو يبزون دوش سيما سادك سوري ما ساتر سنة نو وانا درقو عن نتأيك امن ميلوالو اندن يان دي جاوي تأيك قبتالو انا الله راسو انين كود سوري استاذ بموبايل سلام مقوانو تقوارت أبين أن الله انكو الدداتون انتا كتلين بلاتشو سلال الله سبحانه وتعالى نبيون مكة بقرام بلات لمسالي وك أن يتطو بقرام بلات مياست أيك سنة دلينا سنة سنتينت نبزو اتشاة كالسرانو ما نت أيك أبت كالسرانو عجر من ناقيني بسلمي مثل اتشن بيتشا بينا قرون زاري كالشالو كالشالو مليلا قزي فتوانو لنقازورين دايلين استاذ جزاك الله ما يكفري السلام عليكم ورحمة الله وبركاته، جزاك الله خيرا وأحسن الله إليك هتي. سنة معناه يعني يسنة ترقاميو هلت ترقمالو سنة بخلاف الواجب قديتها يعني هنا ما يثاب على فعله ولا يعاقب على تركه بمسراتو لاي أجر يمي جنبت سيتوغن قطعت يما جنبت قطعت يما قاتمو لك قدم اندال شوانجم قبلية الصلاة وبعدية قبلية الظهر بعدية قبلية العصر قبلية المغرب وبعدية المغرب قبلية العشاء وبعدية العشاء وقبلية الصبح وسنة الضحى يمسسلو سناوج بسجدواتشو ثواب اللاتشو بتواتشو جن كتات يلاتشو عندناو يهينو جديتا يالهونه مالتنو سنة بزاسي سيكلس سنة للانيو ينبياتين صلى الله عليه وسلم طريقة من قد مالتنا ينبيو من قد نبيو يك أي سلن من قد كنزا من قدوش أهون بيهون ثواب يمي جنبت بيتوت جن كتات يماس كتل على سيسارو ترقمو كتات يماس كتل على كنز مكاكل عندون النوسط كبر جمجمت بتاج ما وردوا لقطعتي دار الرجال نبينا عليه الصلاة والسلام ما نزل تحت الكعبين في النار بلوا عليه أفضل الصلاة والسلام كهولت يجرو تشاتين كرتم تم توس يمي وردو هلو ود أساتي وسدالو يا أساتنا تشو بلوا يا أساتنا تشو بلوا ከቁርጭምጭምት በላይ ወይም ከቁርጭምጭምታችን ማድረጉ ግዴታ ነው ከዛ በታች ለእሳት ስለሚዳርግ ማለት ነው ግን ንስፈት ሳቅ ማድረጉ ደግሞ የባታችን መሃል ድረስ ማድረጉ ደግሞ ሱና ነው ከቁርጭምጭምት ወይም ከቁርጭምጭምት በላይ ከፍ ማድረጉ ግዴታ ነው ንስፈ ሳቅ ማድረጉ ግን የባታችን ግማሹ ድረስ ማሳጠሩ ግን ሱና ነው አጅር ይጨምራል እንጂ ግዴታ አይደለም እሱ ከቁርጭምጭምት በታች ግን መውረድ የለበትም ሐራም ውስጥ ይከተናል እንዲያው ሶላት ላይ ከሆነ ሶላቱ ተቀባይነት ያሳጣዋል لا يتقبل الله صلاة مسبل ሱሪው ወይም ጀለብያው ወይም ሽርጡ ዝቅ አድርጎ ከቁርጭምጭምት በታች አድርጎ የሚሰግድ ሰው ሶላቱ ተቀባይነት የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሶላቱ ተቀባይነት የለውም የሚል ሐዲስ አለ ሌላኛው ጽምን አስመልክቶ ነብዩ ዐለይሂ ሰላቱ ወሰለም ወደ 25 የሚሆኑ በጽም ዙሪያ ላይ የተናገሯቸው አሉ አዕፉ ሉሐ وقص الشوارب او احفو الشوارب واعفو اللحايم احفو ازيلوها يهي يكدمو كمساچو يكنفراچو صغر اساطروت ويم لاچوت سيماچو جن اسرزموت لققوت علماء الفقه يعني علماء اصول الفقه يا مستاج كرمو كان مسيلو عطالكو معناه كي يكرر ربان علماء أصول الفقه رحمة الله تعالى عليهم وغفر الله لنا ولهم كلهم يتسمع مبتنا التقبى برلاي يتلي أيو تأويلات يامت اللنجي ترقم لا يتسمع مبت علماء أصول الفقه رحمة الله تعالى عليهم كل أمر نزل في كتاب الله وفي سنة رسول الله صلى الله عليه وسلم بقرآن النا بحديث يتتكسو مهنن يوم تأزازات هلو قديتاني تقوم اللوار ويم دقمو سراو لأسات يمي دار ركو هنا ويم لرقمان يمي دار ركو هنا مسراتو حرام نو بتك أراني ومسرات قديتانو مالتنو لمسالي بكني مبلات قديتانو ያስቀላ ሰው በግራው የሚበላ ሰው በዑዝር ካልሆነ በስተቀር ቅጣት ውስጥ ይገባል። ለምን ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ በግራው እየበላ አንድ ሰው ከጎናቸው ሆኖ ኩል ቢየሚኒክ በቀኝህ ብላ ሲሉት ላ አስተጢዑ ያ ረሱላላህ አላቸው። አልችልም አለ። ላስተጣዕተ አትቻል አሉት። ፈማ ረፈዐሃ ኢላ ፊህ ግራ እጁ ወደ አፉ አላነሳትም፣ እጁ እዛው እያለች ሽባ ሆነች። አትቻል አሉት። አሁን ነቢያችን ዓለይሂ ሰላቱ ወሰላም ላ የልዐኑ ኢላ ዐላ ሙሐረም ድርጊቱ ሐራም የሆነ ነገር ላይ እንጂ ነቢያችን አይራገሙም አሉ። ስለዚህ አትቻል ብለው የረገሙት በግራ መብላት ሐራም ስለሆነና በቀኝ መብላት ግዴታ ስለሆነ ነው። ኡሱል ፊቅህ እንግዲህ የሚረዱት ነቢዩ ሰለላሁ ዐለይሂ ወሰለም አታድርግ ካሉ ማድረጉ ሐራም ነው። ማለም የእቲሂ ሳሪፉን የስሪፍሁ ዐን አስሊሂ መሰረቱን የሚያስለቅቅ ነገር እስካልመጣ ድረስ። በዚህ ሰፋ ያለ ትንታኔ አለ። አላ አይ ሐል ጺምን ማስረዘም ሱና የሚባለው የነቢያችን መንገድ ማለት እንጂ ሲሰሩት ሰዋብ የሚያገኙት ካልሰሩት ግን ቅጣት የማይከተለው ማለት አይደለም። ቅጣት ያስከትላል ጺሙን መላጨት። ዑለማዎችም ረሕመቱላሂ ተዓላ ዓለይሂም መላጨት ብቻ ሳይሆን መቁረጥም ራሱ አይፈቀድም፣ መቁረጥም ራሱ አይፈቀድም፣ የሚያስጠላ ሆኖ ለጺሙ ውበት በሚሰጥ መልኩ እንጂ። ዓብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳ በጣም ሲረዝም እጃቸው እንዲህ ይጨብጡትና አንዳንዴ ሁለት አድርገው ከስር ያለው ያስተካክሉት ነበረ የተንጨባረረውን። መቁረጥም ራሱ አይፈቀድም እንኳንስ መላጨት አይደለምና። ሴቶች ሒጃብን አስመልክቶ ሒጃባቸው ጠብቀው እንዲሄዱ ግዴታነቱ የት ነው ከተባለ ነቢያችን ዓለይሂ ሰላቱ ወሰላም ካላደረጉ ከቅጣት ጋር አያይዘውታል። ምን ብለው ሲንፋኒ ምን አህሊ ናሪ ለም አራሁማ ባዕዱ እስካሁን ያላየኋቸው በኡመቶቼ ውስጥ የሚከናወኑ ሁለት ስራዎች አሉ። قوم بأيديهم أسياط كأذناب البقر أو سياط كأذناب البقر يضربون بها عباد الله يضربون بها عباد الله كما قال عليه الصلاة والسلام. وندوشي متعلو بجو تشاتشو ممشا سول ميمتو بتالنقا ويمدو الله يزو يميهدو يضربون أو يظلمون بها عباد الله يا الله باروشن يميبدو لبات አጫጭር የሆነች ዱላ ወይም ብትር ብጤ እንዳለንጋ መምቻ በቻ መቅጫ ይዘው የሚሄዱ ዑለማ በፖሊስ ይተረጉሙታል። የአላህ ባሮችን ይበድላሉ፣ እነሱም ናቸው እየዘለሙ ያሉት። አላህ ይጠብቀንና ከወንዶች ወደ አኺረት ዘማን እንዲህ ይመጣሉ። ወኒሳኡን ካሲያቱን ዓሪያት ሴቶች ደግሞ ለብሰው ያለበሱ አነጋገሩ ራሱ ስድብ ነው። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። አንቱ ግለጹት አቡአኒስ አሚር አንቱ አሉና አሚሩ እያለ አስተማሪው አደብ አያጣም። ጠይብ ኢንሻአላህ ያ የግድ ነው ኢንሻአላህ ተዓላ። ሴቶች ለብሰው ያለበሱ ይመጣሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለብሰው ያለበሱ አገላለጹ በጣም ረቂቅ የሆነ አገላለጽ ሱብሃንአላህ። ነቢዩ ዐለይሂ ሰላቱ ወሰላም ለብሰው ያለበሱ ሲሉ ዑለማዎች ደግሞ ትንታኔ ውስጥ ገቡ። ለብሳ ያለበሰች ምንድነች ሲሉ አንደኛ አጭር የምትለብስ፣ ሁለተኛ ጥብቅ ያለ የሰውነቷ ቅርጽ የሚያሳይ፣ ሶስተኛ ሰፊ ነው ረዥም ነው ግን ስስ ሆኖ የሰውነቷ ከለር የሚያሳይ በውስጥ ያለው የጡት ማያዣው ምናምኑ ፓንቱ ሳይቀር የሚያሳይ ስስ የባሰ ስሜት ቀስቃሽ ሆነ። ይህች ሴት ምን ትባላለች? ለብሳ ያለበሰች ካሲያቱን ዓሪያት ሩኡሱሁን ማኢላቱን ሙሚላት ሲሄዱም እየተወዛወዙ የሚሄዱ ሐያ ያልተሞላበት አካሃዱ ይሄ የሞዴሊስት የሆኑ ሴቶች ሲወዳደሩ የቁንጅና ምናምን ነገር የሚሄዱት አካሃድ አይነት የሚሄዱ አሉ። አካሃዱ ራሱ ስሜት ቀስቃሽ የሆነ ማኢላቱ ሙሚላት እየተወዛወዙ የሚሄዱ ወይም ደግሞ ማኢላት መንገድ የለቀቁ ሙሚላት ሰውን ከመንገድ የሚያሳስቱ ማኢላቱ ሙሚላት በሁለት ይሄዳል። እየተወዛወዙ የሚሄዱ ወይም ደግሞ መንገድ ስተው መንገድን የሚያስተቱ ሴቶች ሱሁነ ሚስሉ አስኒ መትል ቡክት ልዕጃፍ ጾግራቸው ደግሞ ወደ ላይ ቆፈድዱትና የግመል ሻኛ ያስመስሉታል አሉ ዓለይሂ ሰላቱ ወሰላም። ማ አስደቀ ከላመክ ያ ሐቢቢ ያ ረሱላላህ፣ ምንኛ ንግግሮ እውነት አደረገው። ወላሂ በአይናችን አየ ነው። ሱብሓነላህ አልከሪም። አካሃዱም አየ ነው፣ ጾግሩ አሰራሩም አየ ነው፣ አለባበሱም አየ ነው። ግን ነቢያችን የዛሬ 1400 ዓመት በፊት ነው የተናገሩ። ሩኡሱሁነ ሚስሉ አስኒ መትል ቡክት ልዕጃፍ፣ ከዛ መጨረሻው ላይ ያለው ነው። ላ የድኹልነ ልጀነተ ወላ የጅድነ ሪሐሃ ወኢነ ሪሐሃ ለቱጀዱ ሚን መሲረቲ ከዛ ወከዛ። ጀነትም አይገቡም፣ የጀነት ሽታ የሚገኝ አካባቢም አይደርሱም። ያ ማለት ምንድን ነው? ለቅጣት የሚዳርግ ሁሉ ሐራም ነው የሚለው እንረዳለን። ፉቀሃዎች እንግዲህ ስቲንባጥ የሚያወጡት ከእንደነዚህ አይነት ነው። እንግዲያው ለጀሃነም የሚዳርግ ሁሉ ሐራም ነው፣ እንዲህ ማድረጉ ሐራም ነው፣ እንዲህ ማድረጉ ሐራም ነው የሚለው የፊቅህ ትንታኔ ያወጣሉ ማለት ነው። ስለዚህ ጾግራችሁም ስትሰሩ እንደ ግመል ሻኛ አትቆፍድዱት። ጥሩ አሰራር ትሰሩትና ሽክ ያላል አይደል? አለባበስ አሰራር በጣም ቆንጆ ቆንጆ እኳል። ወላሂ ዛሬ ከመጣው በፋሽን የሚተኮሰው በእሳት ከሚተኮሰው የድሮ አሰራሩ እንዲያው በጣም በቆንጆ ሁኔታ ተሰርቶ በጅልባብ አድርጋ ወደ ላይ ወረድ ስታደርገው ከዛ ከባለቤቷ ስትገናኝ ነው መከፋፈት ያለባት እንጂ ለሌላ እኮ አልተፈቀደችም። መዝናኛ አይደለሽም እህቴ? ለምን የሰው መዝናኛ ለመሆን ትጥሪያለሽ? አላህ የተከበርሽ አድርጎ ፈጥሮች ሳለ ማለት ነው። እነዚህ ነገራቶች ሐራም የሚያሰኙ እንግዲህ እነዚህ ናቸው። የሱና አለባበስ የሴቷም የወንዷም የሚባለው የሙስሊም መንገድ ለማለት ነው እንጂ ታያስከትልም ማለት አይደለም። ወሀዛ ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ورحمة الله وبركاته. جزاك الله خير الجزاء. علي بن حبشة هنا نسها لكرات كان هنا من المتقرير لم يمل سمت جنبر يالكو بزو سوج. حديث الذي قال عليه الصلاة والسلام لأبي بكر الصديق رضي الله عنه وارضاه: لست ممن يفعله خيلاء. شرط نبر دقمو ነቢያችን ዓለይሂ ሰላቱ ወሰላም ከቁርጭምጭምት በታች የወረደ ሁሉ የእሳት ነው ብለው ማስጠንቀቂያ ከሰጡ በኋላ ማንም ሰው ማሳጠር አለበት ሲሉ አቡበክር ስዲቅ ደነገጡና፣ ያ ረሱላላህ፣ እኔ ሽርጤ ስታጠቀው አሳጥሬ ነው የምታጠቀው፣ ግን ስንቀሳቀስ እየወረደ እየወረደ ይሄድና ወዓለይኩም ሰላም ወረሕመቱላሂ ወበረካቱ ሐቢቢ እየወረደ እየወረደ ይሄድና ከቁርጭምጭምቴ በታች ይሆናል አላቸው። በሚላቸው ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ለስተ ሚመን የፍዓሉሁ ኹየላአ፣ አንተማ ለኩራት ብለው ከሚሰሩት አይደለህም አሉት። ጠይብ ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወርዳ ሽርጥ ታጥቀው ሲመጡ ከፍ አድርገው አሉ ነቢ ሰለላሁ ዐለይሂ ወሰለም። ከፍ አደረጉት፣ አሁንም ጨምራሉት፣ ከፍ አድርጉ፣ አሁንም ጨምራሉ። ንስፍ ሳቅ ሲሆን እዛው ይበቃሃል አሉት። እሺ ዓብዱላህ ብን መስዑድ ለኹያላእ ከሚያደርጉ ሰዎች ነበሩ ማለት ነው? ላ ምን ገይሪ ቀስድን፣ ሳያስቡት ለሚወርድ ሰው ምሳሌው ነቢያችን ዓለይሂ ሰላቱ ወሰላም የአቡበክር ስዲቅ አድርገዋል። በአሁኑ ዘመን ሱሪው የሚያስረዝም ወይም ጀለብያው እየጎተተ የሚሄድ ሰው የመዘጋጃ ቤት ሰራተኛ ይመስል መንገድ እየጠረገ የሚሄድ ሰው ከኩራት ውጭ ለምንድን ነው የሚያደርገው? እስቲ ንገሩኝ። ቢላሂ አለይኩም ከኩራት ውጭ ለምንድን ነው የሚያደርገው? ብርድ ለሚለው እስማማለሁ፣ ግን ብርድ የሚከላከለው ከላይ ወደ ታች ረዥም ሱሪ በመልቀቅ ሳይሆን ከስር ከታች ከታች በኩል ወፍራም የሆነ ካልስ ትለብሱና እስከ ላይ አድርጉት። የውስጥ የብርድ መከላከያ ልብስ አለ። نصف الساق أدرجوت إن كالسي وإن يوست سري وإن دجنا إني أدرجوت أني إن ذا درجال له مو قبلوين أم مهلو والله ستلمدوت تنش رزم مثل إن ديت إن دمي كف تايو تالاجو يسونا طعم من جزيم يتمال حجاب أدرجاي متهير سيت كحجاب مالفو نيكاب أدرجاي متهير سيت አንዳንድ ጊዜ ተሳስተ እንኳን ንቃቧ ውልቃ ለመሄድ እንዴት እንደሚከብዳት ያኛው ስለ ጣማት ማለት ነው። ያልተከናነበችው ደግሞ አለመከናነብ ስለ ጣማት እንጂ ውበት ስለሚሰጥ ሆኖ አይደለም። የሰው መዝናኛ ይሆን ውበት መሆን የለም። ሌላኛው የቅድሙ ጺም ማስረዘም የሚባለው والله ውበት ነው። ግርማ ሞገስ ነው። እንዴው ባልቴት ከመተመስል شما قل لي بتمسل الشاله هل وندنهن الله سمسته هل ان شاء الله ياتني زو لست مما يفعله خيا لا يملو يزو لكرات قال هنا منم شجر يلبتم بلو يراساچو فلسفنا يمطالو لكرات قال هنا لمن يدرغال بلاچو استطيقواچو والله لكرات قال هنا بستقر لمن ما ادرغوتم سنان سيكتلو من نو سو متوبه اندي سوري هانت ألتالك وستايالو سلين مياكو والله كمسلمو چولو كون نزبرو يميكاو موانو كمسلمو جلب ياتشين عطر رادر غن سنو قرطاو من هنا نو انت ألتالك وستا باندگر پانتا تارغم كمتا تارغم يروحان مسلمو جراسو فاشن انتكتلو يسارو تال دموني بتعامن ميگرمي والله تكتاتلوت سيتو چابزهن يوچو የኛ ሙስሊሞች እንኳን አልহামዱሊላሂ ረብል ዓለሚን ዲናቹ ያወቃቹ ሒጃባቹ ያደረጋቹ ነው አንዳንዶቹ ሴቶች አሉ ባታቸው ይታየ እንዲሄድ የሚፈልጉ ልብስ ሲለብሱም ደረታቸው ይከፍቱትና የሁለት ጡታቸው መካከል ከፈት ብሎ ሰውን ስሜቱ እየቀሰቀሰ እንዲሄድ ደስ የሚላቸው ሴቶች አሉ ሱብሃንአላህ ወንዱ አሳጥር ሲባል የለም አስረዝማለሁ የመዘጋጃ ቤት ሰራተኛ ነኝ ብሎ ከኋላ ሱሪው ተቀዶ በጫማው እየተረገጠ አፈር እየጠረገ ይሄዳል። ሴቶቹ ደግሞ መሸፋፈን አለባችሁ ሲሏቸው የለም ከፍ አድርጌ ንስፈሳቅ አደርጋለሁ። እርግጠኛ ነኝ ወንዱ አስረዝም ቢባል ኖሮ ሴቷ ደግሞ አሳጥር ብትባል ኖሮ በተቃራኒ ነበር የሚያደርጉት። በጣም አሁን እየሰሩት ያሉ እኮ ነው። ወንዱ አሳጥር ሲባል የለም አስረዝማለሁ አለ። ሴቱ አስረዝም ስትባሉ አሳጥራለሁ አለች። ያ አላህ ወላሂ የሰው ልጅ ጠቢዓው يعني በጣም የሚያቸግር ነውና ሱናው ይሻልናል። ሱናው የነብያችን ሰለላሁ ዐለይሂ ወሰለም መንገድ እንደ ዲን ብቻ ሳይሆን እንደ ውበትም ነው ውበታችን ነው። አላህ ያግራልን አላህ ይወፍቀን በሱና ላይ ኑረው በሱና ላይ የሚሞቱ ደጋግ ያላህ ባሮች ያድርገን። استاذ ازمين يتايوني نو ا نياغا ظهر ليهون 19 دقيقه قرتوتال يودونا يقبليا نو والله بتام بتام سبحان الله سبحان الله الكريم اجاچو ولا لا كف يا درجاچو استاذ ازمين قالو لساچ لساچ اني ود صلاه الهيد نو السلام عليكم ورحمه الله وبركاته